ምንና ሙስዓብ ተመካክረን ለአምስት ደቂቃ ይህ ነገር ይህ ሲዲ ስለ እሱ እንነጋገራለን እንሻ አላህ። አላ ኩል ሓል እስቲ እንሂድ ዘውጃተ ነቢይ ሰለላሁ ዓለይህ ወሰለም። አላሁ አክበር። በጣም ያሳዝነኝ እስላሞቹ 95% ስለ የነቢያችን ሚስቶች ምንም ነገር አያውቁም። ጠላቶች መጥተው የነቢያችን ሚስቶች ሲሰድቡና የነቢያችን ሰለላሁ ዐለይሂ ወሰለም ድርጊት ሲሰድቡ ሲሳደቡ ልክ እንደ አሸንጉሊት ዝም ብለን ነው የምንሰማው። ይህን ነገር ቀርፈ ነው አሁን ያመጣሁት። ይህን ዝምታ ነቢያችን ሲሰደቡና የባለ ዘጠኝ ሴቶች ምናምን እያሉ ምዕራብ ምስራቅ ሲሰድባቸው ዝም ማለታችን ትልቅ ወንጀል ስለሆነ ይህ ነገር ተቀርፎ መሄድ አለበት በማለት ይህን አርዕስት አምጥቻለሁ። ሁላችሁም እንደ ሱረት አልፋቲሃ ሐፈዙት። አሁን የምሰጠው እንትኑ ሙሐደራ ዛሬ ላይ ጨረስ ይችላል፣ ነገ ሊጨረስ ይችላል። ና ልክ አልሐምዱሊላህ ረቢል ዓለሚን አራህማን አራሒም ማሊክ የውምዲን ሱረት አልፋቲሃ እንደ ሐፈዛችሁት ይህም ሸምድዱት እንደዚህ። ምክንያቱም ትልቅ መሳሪያ ነው። እሺ ልጀምር እስቲ። መን የተዘወጁ አልኢንሳን አልዓዲ፣ ተራ ሰው ምን ያገባል? ተማም ተራ ሰው ምን ያገባል ብለን ብንጠይቅ ምን እንላለን? ተራ ሰው ተራ ሚስት ነው የሚያገባው። አው ተራ ሰው ተራ ሴት ያገባል። ጠይብ በጣም ሀብታም የሆነው ሰው ምን አይነት ሴት ያገባል? ያን በተለመደው ባህል ነው እምላችሁ እኔ። በጣም ሀብታም የሆነው የሀብታም ልጅ እና የሚኒስተር ልጅ የኤምባሲ ልጅ ነው የሚያገባው እንጂ አንዲት በጎጆ የምትኖረው ልጅ አንድ ሚሊዮኔር አያገባትም። ቢያገባት ጥሩ ነው፣ ፍቅር ከያዘው ማግባት አለበት። ላኪን የተለመደው ነው እምላችሁ። እሺ ኢደን እንደዚህ ከሆነ የረኢስ ልጅ የሚኒስተር ልጅ ማን ያገባል? ማን ነው የሚያገባ ብንል ወላሂ እሱ መሳይ የሚኒስተር እንትን የሚኒስተር ልጅ የሆነችው ወይም ደግሞ የትልቅ ባለባት ልጅ የሆነችው ነው የሚያገባ። ይህ ነው የምናየው አይደለም? ጠይብ ወነቢይ ከፍተኛው ነቢይ የማን ልጅ ማግባት አለበት? ነቢዩላህ ወሁወ አጥሀሩ ኸልቅላህ አጥሀር የሆነው እሱ ነው። ወአክረም ኸልቅላህ ነዓም ወአርሐም ቢናስ ሊናስ ሁወ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም አዛኝ የሆኑ ከሪም የሆኑ ጥሩ የሆኑ በጣም ከፍተኛ ደረጃ የሚሰጣቸው ነቢያችን ሰለላሁ ዐለይሂ ወሰለም ማንን ያግቡ? እንግዲህ በእንትናችን በመስፈሪያችን ከሆነ እሳቸውን መሳይ የትልቅ ነቢይ ልጅ ማግባት አለባቸው፣ ወይም ሚሊዮኔር የሆነው ሰው ማግባት አለባቸው። ምክንያቱም ከፍተኛ ደረጃ ያላቸው ናቸው ነቢያችን ሰለላሁ ዐለይሂ ወሰለም። ጠይብ ወፈው ኩሉ ዛሊክ ከዚህ በላይ ደግሞ ሁወ ሚን አጅመል ኸልቅላህ በጣም መልከኛ የተባሉ በኡመት ሙሐመድ መልካቸው እንደ ነቢያችን ሰለላሁ ዐለይሂ ወሰለም እስካሁን ድረስ አልተፈጠረም። የነቢ ወፈውቀ ኩሉ ዛሊክ ከዚህ በላይስ አድዕየቱሁ ላ ቱረድ ነቢያችን እጃቸው አንስተው አላሁመ ያ ረብ ካሉ ዱዓቸው በምንም አይነት ምክንያት በምን አይነት እንትን አላህ አይመልሰውም። በእሳቸው የምትገባ ሚስት እንግዲህ የፈለገችውን ነገር ነቢያችን ዱዓ አድርገው ሊሰጥዋት ይችላሉ። ነዓም እንግዲህ በጣም ትልቅ ሰው ናቸው። አው እና በነቢያችን ሳሰለም ውስጥ ገብታ የምታገባ ምን እድለኛ ነች! በጣም ትልቅ እድለኛ ነች። አይደለም እንዴ? ወፈውቀ ኩሉ ዛሊክ ከዚህ በላይስ የንዚሉ ዓለይህ ልቁርአን ለይለን ወነሃረን የአላህ ቃል ቀንና ሌሊት ወርድላቸው ነቢያችን ሳሰለም ናቸው። ወፈውቀ ኩሉ ዛሊክ ከዚህ በላይስ ሀዚህ ዘውጃ በነቢያችን ሳሰለም ስር የምትገባ ሚስት እኮ ነዓም ህየ ሰዒደቱን ፊ ዱንያ በአዱንያ በሰዓዳ ና በጣም በንትን ነው በጥሩ እንትን ነው የምታሳልፈው። እሱ አይደለም ዋናው ነገሩ፣ በየውም አልቅያማ የእሳቸው ሚስት ሆና በፊርደውስ ልአዕላ ነው የምትቀመጠው። እንግዲህ እንደዚህ ከሆነች ሱአል፣ አንድ ትልቅ ጥያቄ እዚህ ላይ ብቅ ይላል። ሱአሉ ምን ይላል? ነዓም መን አለዚ የምነዑ አነቢየ ሰለ ላሁ ዐለይሂ ወሰለም ኢዛ ጠለበ ሊዘዋጅ ነቢያችን ሰለላሁ ዐለይሂ ወሰለም ማን ነው በዚህ አዱንያ ልጃችሁ እንዳገባ ስጡኝ ቢሉ ነቢያችን እምቢ የሚለው ይኖራል እዚህ አዱንያ? ወላሂ አይኖርም። እንግዲህ ልጄ እኔ ለነቢያችን ሰለላሁ ዐለይሂ ወሰለም ስሰጣቸው በፊርደውስ አልአዕላ በጀና የምትቀመጥ መሆንዋን ዋስትና ካገኘች በአዱንያም ሰዒዳ ከኖረች ሁለተኛ ዱዓ ያደረጉት ነቢያችን አላህ የሚቀበልላቸው ከሆነ በሳቸው ጠጋ ብላ የምትኖር ከሆነች ምንድን ነው እንግዲህ ምን ማን ነው እምቢ የሚለው? የተመረጡ ቆንጆ ቆንጆ የሆኑ ነቢያችን ሳ ሰለም ሊያገቡ ይችላሉ። ወላሂ ነዓም። ላኪን ለም የፍዓል ሃዛ ነቢያችን ሳ ሰለም ምንም አይነት ከዚህ እኛ ያልነውህን አላደረጉም። ቆንጆ ቆንጆም አላገቡም። እንዲያውም ቆንጆ ላገባ ብለውም አልጠየቁም። መዓአኑ ለው ሰአለ ነቢ ሳ ሰለም ሱአለን ዋሒደን አዕጡኒ ያኒ ብንታችሁ ወይም ልጃችሁ ስጡኝ ቢል ሚሊዮን እጅ ነው የሚወጣው። እኔ የሚሉት ሚሊዮን እጅ ወድ ከፍ ብሎ ለነቢያችን ሳ ሰለም እንኳን ልጆቻቸው ህይወታቸው የሚሰጡ ሰሓባ ነበሩ እዛ ጊዜ። በል ከሰሓባ ብቻ ሳይሆኑ ወላሂ አልእስላም እስላም ያልሆኑ የሁዶችም በጣም የሚመኙ የነበሩ ናቸው። ጠይብ ነቢያችን ይሁን ሁሉ ትቶ ይገርማቸዋል። ሰተስመዑነ አጀበን አሁን የነቢያችን ሚስቶች 13 ናቸው። ሰውየው 9 አገባ ብሎ እንትን ይሉ ነበር። እኔ ምን አልኩት ታውቃለህ? 9 ለምን አገባ እንዴ ብዙ ናቸው ምናምን ምናምን አለኝ። በል ደስ እንዲለ 13 ነው ያገባ 11 ነው ያገቡ አልኳቸው አልኩት። ነዓም ኢዘን ነቢያችን ሰለላሁ ዐለይሂ ወሰለም 13 ሚስት አገቡ አይደለም? ይህ ነገር በጥርሳችሁ ንከሱት። ይህ ነገር ላኪን ምን አይነት ሚስቶች ነው ያገቡ ስትሰሙ በጣም ይገርማቸዋል። ለምንድን ነው የሚገርመን? በምዕራብና በምስራቅ ያሉ በጣም በጣም ጃሂሎች የሆኑ እስላም ወይም ገይር እስላም ሙሐመድ እኮ ሴክሳም ነበር፣ ሴቶች ይወድ ነበር፣ ሙሐመድ እኮ ሴቶች ይወድ ነበር እኮ፣ ሙሐመድ እኮ በቃ እንደጦ ምናምን ከሴቶች ብቻ ነበር የሚሉት ነገር ያኒ እንዳልኳችሁ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ለማግባት ከፈለጉ ሚሊዮን ሚስት እኮ ነው በአንድ ደቂቃ ይሰለፉት ነበር። ላኪን ማ ፈዓለ ሃዛ ኢዘን ማዛ ነቁል بل لماذا تزوجهن نبياتي صلى الله عليه وسلم لمن دنو النزي أسرى سوست يا قبوت وهل الإنسان الذي في مثل هذا النبي صلى الله عليه وسلم يتزوج مثل هؤلاء أهن نبياتي صلى الله عليه وسلم وبتات شو تمرتات شو كرمات شو نان تنس نقل سقويتا أهن مستشات شو ستتايو انت نبياتي صلى الله عليه وسلم نزي مسترش نمو يا قبون دي بلا شو لتدنكونو. طيب أنا أعلم يا أخوة إني عند نقر لنقراتو بسعودي أرابيا تلفزيون اللي أدلم إن تياك إننا مرسلنا ندزي سيسات سيتم واندوم هلو بتليفون يتأيكال إن عندان دالو بتلي بتلي عندان لي بتعام كنجنا اللو داعيانو بتلفزيون سيمتا سيتو تشو أنتيونو إجاتشو يتن دالا أياكم إقراتشو يتن دالا أياكم كنجنو ዶክተሬት ዲግሪ ያለው በእንትኑ በዲን ሸርዒ ዶክተሬት ያለው ስታየው ከሴቶች እኮ ነው፣ ከሴቶች የበለጠ መልክ ያለው ሰው ነው። ታውቃለህ ሴቶቹ በጣም በጣም ማረካቸውና ተረባረቡበት ነው የምትሉ፣ ተረባረቡ እኮ በቃ እሱ እንትን ለምትን መጨረሻ በይፋ ነው አንዷ የጠየቀችው። ምን አለች? ሼክ አለችው። አንድ ትልቅ ሼክ ነበር ለሱ አይደለም ያ ሼክ አለችው። ነዓም እባክ እንደዚህ የመሰሉ ዳዒዎች እኮ በቴሌቪዥን ባተመጥዋቸው ይሻላል አለች። ለምን አላት? ረ አይናችን ሞልተን ለማየት እኮ ያቅተናል፣ በጣም ቁንጅና ስላላቸው ለሴቶቹ ፊትና ነው ብላ ተናገረች። እኔ በጆሮ የሰማሁት ነው እና ሳኩ ይኔ ወላሂ ወሳኩ ይኔ እንደዚህ ሳይ ምንድ ነው ምትለው አልኩት። ለካ ሴት በወንድ መልክ ትማረካለች። አዎ ትማረካለች። ኢዘን እንደዚህ ከሆነ the most handsome የተባለው በኡመት መሐመድ ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። አንዲት ስትገልጻቸው ምን አለች? ሌሊት አየኋቸው አለች። ነው አንዱ ነው ላ ሴት አይደለም ወንድ ነው። ሌሊት ልክ ግማሽ ሌሊት ከቤታቸው ወጥተው ነቢያችን ሲመጡ አየኋቸው አለ። ከዛ 15 ነበር በወሩ 15 ሙሐረም ነበርና ጨረቃዋ ደማ ክብ ሆና ነው የወጣችው። ጨረቃው ክብ ሆነ ወጣ አለ። አሁን ነቢያችን ሲመጡ የነቢያችን ፊት አየሁና እንደገና ወደር ጨረቃ ደማ አየሁ። ከዛ በኋላ አጅብቱ አልኩ አለ። ማን ነው የሚበልጠው በውበት? ሀለ ነቢ ስ ሰለም አጅመል አሚል ቀመር አጅመል አልኩ አለ። ሱብሓነላህ አልዓዚም። የቁንጅናው ማን ነው እስቲ? ነቢያችን ነው ቆንጆ ወይስ ጨረቃው ነው ቆንጆ ብዬ አንድ ጊዜ ወደ ጨረቃው ያለሁ፣ አንድ ጊዜ ደግሞ ወደ ነቢያችን ሰለላሁ ዐለይሂ ወሰለም አያለሁ ትላለች ይላል ሰውየው። ነዓም ወላሂ ቁሉ ባዕድ አልዑለማ يقول يوسف عليه السلام هو أوتي شطر الجمال نبياتشن دالوت يا علامات ملك سيدنا يوسف قماشو تسطو على لو نبياتشن صلى الله عليه وسلم بملكاتشو نبي انتنو بملكاتشو سيدنا سليمان أربع سيتوش إجاتشو يقرطونا تشو يعني تآتاتشو يقرطونا تشو وقطعنا أيديهن. يقول سبحانه وتعالى لم يقل وقطعنا أيديهن، لا قطعنا أيديهن مثل ترارقون إجاتشو يقرطو يوسف فيت سيايو يوسف باند بيت سيهدالو كنتنو كفيتو يوت برهاننا ملكنا نور قرقدا ولا ينصبرك نبري لالو تاكال لاتشو عندان العلماء شمنالو النبي محمد صلى الله عليه وسلم أجمل من يوسف، ولكن الله سبحانه وتعالى غطاه بنور الحياء. الله سبحانه وتعالى بحياء شفانا بحياء قلبا وارقونا يشفنات شو فتنا دهون نجي نبي صلى الله عليه وسلم ملو فترة يتفتروا بزيها الدنيا ملو فترة قدرت يللو نبي صلى الله عليه وسلم ناتشو أن يفلقاتشون مستبي بمرتو إشي ميلاتشو سو بمولونو يهنجن منم نقر بقبر على والثم نبي صلى الله عليه وسلم. طيب مدنو يدرقون قدي ثم بعد ذلك إذا رجعنا إلى النبي صلى الله عليه وسلم ودى نبي صلى الله عليه وسلم نملسنا هل النبي صلى الله عليه وسلم مثلي ومثلك نبي صلى الله عليه وسلم اندني اندانتن دانشيناتشو ورب الكعبة لا اندني يدلهم نبي صلى الله عليه وسلم. أولا نقول من نعم من سيبلغ نبيات صلى الله عليه وسلم مدرسة ناتشو أنت مدرسة لهم أو نبيات ناتشو بل يونيفرس ناتشو يونيفرس ناتشو سلزي من سيبلغ ويوصل علمه وشرعه وأخلاقه في بيته إن لم تكن هذه الزوجات نبيات صلى الله عليه وسلم عند مستبتشايزو بيك أمتو أهن لشي أرتمتو أمت علماء تشوننا سنتليك أونت جنكلات أتشوي قلبا بطئي نبياتشن علم ما ندرسو نبار ودنيا بتلي نبياتشن صلى الله عليه وسلم ببيت أتشو كمستوش أتشو كالجوش أتشو ميادرقوت ينبري تأباينا درقيتنا أخلاقنا هلو نبياتشن مستوش بيادرسو لنرو ما نو ميادرسو يهنا قر تملكتون قدي يعني زنبلا تشو نبياتشن كوزت أنا أقبو منا منا تبلو مدرسة ناتشو مدرسة ينورسي ناتشو ساتشو كيف كذاب هلا يقول سبحانه وتعالى للزهن نبيات الله من عليه إن أنت مستوش على تشو شوفوا قدي بسورة الأحزاب يقولوا آية نو إن أنت يا نبي مستوش إن دليل سيتوش قادر لا تشوم لستن كأحد من النساء أنا لا تشوم ሁለተኛ ነገር ደግሞ እናንተ 13 12 ሚስቶች ሆናችሁኮ አንድ ትልቅ መልእክት እኮ አላችሁ ነቢያችን ይሄን ነገር ሲያገቡ ያን ሚስቶች ፈልጎ አይደለም አላህ እኮ ነው እንደዚህ የሚለው يقول سبحانه وتعالى واذكرنا ما يتلى في بيوتكن من آيات الله والحكمة إن الله كان لطيفا خبيرا ببيታችሁ يتبالو የነቢያችን ቃል የነቢያችን ድርጊት የነቢያችን ሰለላሁ ዐለይሂ ወሰለም ጠባይ የነቢያችን ሰለላሁ ዐለይሂ ወሰለም ዝምታ መናገር ሰላታቸው ዘካታቸው ጠባያቸው ሐጃቸው ከናንተ የሚያደርጉት ግንኙነትና ሚስቶቻቸው እንዴት አድርጎ እንትን ያድርጉ የነበረ በሙሉ እናንተ ሚስቶች ለኡመት መሐመድ አድርሱ ብሎ አላህ ሱብሃነሁ ወተዓላ አዘዛቸው ሰምታችኋል አያው እዝኩርና ያኒ ሰአ ነብይ እዝኩርና ما يتلى في بيوتكن ببيتاتشو يعني بنبياتشن بيت مالتنو من آيات الله والحكمة قرآنو انديت ندم يفسر نبياتشن صلى الله عليه وسلم حكمة دمو يا نبياتشن حديثنو سننو هلو لأمة محمد أدرسو بلو الله سبحانه وتعالى مستوشاتشون أززا مالتنو. طيب الله نو انقري يداراتشو نعم ورب الكعبة الله نو ياك البلوح المحفوظ يتسعفه نبياتشن صلى الله عليه وسلم أسرى سوس مستوش اندم ياقبو الله دنقوغو يهن شرسو رياس كمتو. طيب كذبوا هلا عائشة راس وعائشة بسألو لوحدها كانت مدرسة الناتاتشن عائشة بيتشاتشو تلك مدرسة نبرو بل تلك انفرسي نبرو كل شيء في القرآن حديث فقه نعم أنساب فرائض حلال حرام روت أكثر من 2010 ከ2000 በላይ ሐዲስ ከአይሻ ብቻ መጣ። በተለይ በተለይ የቤተሰብ ሐዲስ፣ የውርሻ ሐዲስ፣ ነቢያችን ሰለላሁ ዐለይሂ ወሰለም ከሚስቶቻቸው ምን ያደርጉ ነበር፣ ነቢያችን ሰለላሁ ዐለይሂ ወሰለም በውስጥ ቤት የሚያደርጉትን የሚያስቡት እቅድ ምናምን። እስቲ 13 ነበሩ አላደለም ያልነው? ከአይሻ በስ 2000 ከ2000 በላይ ሐዲስ መጣ ማለት ነው። እና ሐዲስ ኩልሃ አኢሻ ያወራችው ሐዲስ አልአን ዩዕመሉ ቢሃ ፊል መሐክመ ሸርዕያ፣ አሁን የሞት ፍርድ የሚፈረደው አንዱ በአኢሻ ሐዲስ ነው። አሁን ስንት የመንግስት ህግና ደንብ የሰፈረው የአኢሻ ሐዲስ አለበት እዛ። ስለዚህ ጠቅላላ አኢሻ ብቻ ያመጣችው ሐዲስ እንደ ትልቅ ዲስቶርና እንደ ትልቅ የሃይማኖት መሰረት ሆኖ የሚካሄደው ያለው አኢሻ ባትኖር ኖሮ ምን ይሆን ነበር? ነቢያችን ሰለላሁ ዐለይሂ ወሰለም ሁለት ሚስት ይዘው ቢቀመጡ ይህ ዲን ልክ እንደ አሁን እንዳለው ወደ እኛ አይደርስም ነበር። ጠይብ አሸት ባዕደ ነቢ ሰለላሁ ዐለይሂ ወሰለም አኢሻ ስንት ቆየች ታውቃላችሁ? ከነቢያችን ሰለላሁ ዐለይሂ ወሰለም በኋላ 50 ዓመት ብቹ። ላኪን ካነት ቱዓሊሙ ናሰ ሐላሉን ሐራሙን ሸርዑን ኩሉ ለ50 ዓመት ከነቢያችን ሰለላሁ ዐለይሂ ወሰለም የነቢያችን ሰለላሁ ዐለይሂ ወሰለም ቦታ ይዛ ልክ እንደ ነቢዩ ያኔ የታስተምር የነበረችው አኢሻ ነች ማለት ነው። ካነ ሰሓባ ራሳቸው እነ አቡበክር እነ ዑመር እነ ዑስማን ወላሂ ወላሂ አጉል ለኩም ተሰብስበው አንዳንድ ነገር ከጠፋባቸው አንዳንድ ሑኩም ካላወቁ ወደ አኢሻ ይልኩ ነበር። እባካችሁ እስቲ ወደ አኢሻ ሂዱና ጠይቁልን። አኢሻ ተረቅረቅረቅ ታመጣዋለች። ኸላስ ምክንያቱም ከነቢያችን ሰለላሁ ዐለይሂ ወሰለም ጎን ለጎን ስለነበረች ቃል በቃል አይደለም የምታውቀው ህጉ፣ ላ በተግባር ነው የምታውቀው ህግና። ከዛ በኋላ ሹራ ሲያደርጉ ሲሰበሰቡ ብዙ ነገር ከአኢሻ ጠይቀው እንደ ህግ ያሰፍሩት ነበር። ጠይብ ከዛ በኋላ ወነቢዩ ሰለላሁ ዐለይሂ ወሰለም ለም የተዘወጅ አየት ምርአ፣ አንዲት ከእነዚህ 13 ሚስቶች አንዲት ሴት ያገቧት የለም። ኢላ ሊሕክመትን፣ ለአንድ ትልቅ ፋኢዳ ነው እንጂ ያኒ ሴት ፈልጎ አይደለም። ወንድሞችና እህቶች እባካችሁ በደንብ ስሙኝ። አንተ ራስህ አሁን አሁን ሱብሃንአላህ አዚም ላገባ ብትል አሁን አንተ ምንድን ነው የምታገባው? እስቲ ንገረኝ። የምታገባው ቀጭን ነው የምንፈልገው፣ ቀይ ነች፣ ቀይ መሆን አለባት። ከዛ በኋላስ አይኗ በጣም ትልቅ መሆን አለባት፣ ከንፈሯ እንደዚህ አይነት መሆን አለባት፣ 3 ሴንቲሜትር ተኩል መሆን አለባት። ከዛ በኋላ ደግሞ እጇ ደግሞ 2.5 ኢንች ከዚህ በላይ መሆን የለባትም። እዚህ ነው የምትለው አይደለም እንዴ? ጸጉሯ ድሮ እንደተባለው ቀጤማ ነው ቀጤማ ይመስላው ነው እንደዚህ የሚሉ ነበር። ጸጉሯ እዚህ እንትን የወደቀ ምናምን ነው የምትለው አይደለም? ጠይብ ነቢያችን ሰለላሁ ዐለይሂ ወሰለም ሰው እንደ መሆናቸው መጠን ይህን አይነት አንተ የምትፈልገው አይፈልጉም? ይፈልጉኝ ይፈልጓል እንዴ? ነቢያችን እኮ ሰው ናቸው። ስለዚህ አንተ የምትመርጠው በጣም የሴት ቁንጅና ነቢያችን ሊመርጡ አይችሉም ወይ? ሰው አይደሉም ወይ? ስሜት የላቸውም ወይ? አላቸው። ላኪን ያገቧቸው ሴቶች ብታዩ ወላሂ አንዳንድ ጊዜ እኔ እምባዬ በጣም ነው የፈሰሰው። ምክንያቱም ስማቸው በውጭ ምንድን ነው ሴቶች ይወዳሉ 9 ያገቡን ምናምን ነው የሚሉ፣ ላኪን ያገቧቸው ምክንያቱና ያገቧቸው ሴት መልካቸውና ሁኔታቸው ብታዩ ደግሞ ወላሂ በታዝናል ነው ምለው። እሺ ከዛ በኋላ እስቲ እንሂድ። ነቢያችን ሰለላሁ ዐለይሂ ወሰለም 13 ሚስቶች አገቡ። ኸዲጃ ቢንት ኽወይልድ፣ ሰውዳ ቢንት ዘምዓ፣ ዓኢሻ ቢንት አቢ በክር ስዲቅ፣ ሐፍሳ ቢንት ዑመር ብን ልኸጣብ፣ ዘይነብ ቢንት ኹዘይማ ወኡሙ ሰለማ ወዘይነብ ቢንት ጃሐሽ፣ 8ኛ ኡሙ ሐቢባ ነዓም፣ 9ኛ መይሙና ቢንት ልሓረት፣ 10ኛ ጅወይርያ ቢንት ልሓረት፣ 11ኛ ሶፊያ ቢንት ሑየይ እብን ልአኽጠብ፣ 12ኛ ማርየት ልቅብጥያ፣ 13ኛ ረይሓና ቢንት ዘይድ ምን በኒ ነዲር። እንግዲህ ሁሉም ሚስቶቻቸው አይደሉም፣ ስጦታ የተሰጥዋቸው አሉ፣ የእሳቸው ባሪያ የነበሩና እንደዚህ ያገቧቸው አሉ። አላ ኩል ሓል እነዚህ 13 ሚስቶች ከነቢያችን ጋር የነበሩ ናቸው። እሺ እንጀምር። ኸዲጃ ብለን ስር ሱብሓነላህ ልዓዚም። አሁን ኸዲጃ የምንጠብቀው እኛ ነቢያችን ስ ሰለም እዚያ ጊዜ በጣም እሳት እሳት የሚመስሉ ወጣት ነው የነበሩ። እሳት ልክ እንደ እሳት እሳት ማለት የምንድን ነው? ያኒ በከፍተኛ ወጣትነት የነበሩ ማለት ነው። ስንት ነበሩ እድሜያቸው? 25 ዓመት طيب استنجمر، هي أول زوجة النبي صلى الله عليه وسلم هي خديجة بنت خويلد، وأم أولاده سدست لجوش ولدت دمو السوا بتشانج، وخيرة نسائه يبلت أجم استدمو على الإطلاق يبلت أجم استشاتش كم استشاتش ودمو خديجة نبرج، وأول من آمن به هي خديجة مجمّر كأمة الإسلام كأمة محمد يأمنج السوا نبرج. ገርማችሁ ነገር ግን ተዘወጀት መረተይን የውላችሁ እንግዲህ ሁለት ጊዜ አግብታ የፈታች ከዳ ሶስት ልጆች ያላት ወላሂ አንተ አሁን የምትሰሙ በምን في الذكر በአንተ ሊጀምር ቀጥታ ወደ ታች ለዙበር ከዛ በኋላ ወደ አሊ ከዛ በኋላ ወደ ኢትዮ ከዛ በኋላ እስቲ እድና እስከ መጨረሻ ይህን ነገር ለእናንተ አትወዱትም እድሜያችሁ 25 አመት ሆኖ ሶስት ልጆች ያላት ሁለት ጊዜ አግብታ የወለደች አንተ ልሳ ቢክርነ አላገባህም እና ሶስት ልጆች ያላት ሁለት ጊዜ አግብታ ይፈታች እድሜው 40 አመት ይሆነ አንተ ደሞ ወጣት 25 አመት ገና ያላገባ ይሄን ነገር ለእናንተ አትቀበሉትም ነቢያችን ሳሰለም ግን በደስታ ተቀበሉት ማለት ነው እኔ የሚገርመኝ ነገር አንድ ነገር አለ ومن اعجب شيء أها نبي محمد كو عائشة يأسر أمتا قبا نبي محمد كو زت أنيا قبا نبي محمد كو نزيا قبا جن يهن نقر متأكس سوي اللم نبي محمد ها أمست أمت يالي يا ربا أمت إدمي واسيت تقبلي هلت تقزية تفتاش نج ها سوست الجوش يالات نج اندي تقبلات بلو يميا دنك جن أنسما منيا بزي يمي دنك أنسما የሚደነቀው በከንቱ ነገር ነው 13 አገባ 23 አገባ ምናምን የሚለው በዛ እንደነቀቀለ ማለት ነው ስለዚህ ይሄ ነገር ላንተ ትወደዋለህ ግን አትወደውም አንተ 25 አመት ኮንክ ያ 18 አመት ነው የምትፈልገው ልጅ የለላት እንዲያው ሰው ያልነካት እንደዚህ ነው የምትፈልገው طيب ይሄ አንድ ነው ሁለተኛ وقد رزقه من الله سبحانه وتعالى ከ40 አመት በኋላ ነው ያገባትና 6 ልጆች ደሞ ወለደች وهما القاسم وعبد الله وزينب ورقية وأم كلثوم وفاطمة الزهراء النزي سدست كسوا يتولدو ناتشو الله يرزق أتشو سدست ناتشو إبراهيم من بالج نبرت السوا كمارث القبطية كليلة سيتنو مارثنو طيب وقد توفيت رضي الله عنها قبل الهجرة بثلاث سنين إن نبي صلى الله عليه وسلم مكة ود مدينة كما هداتشو بسوست آمات أمتي ويم دمو إناتاتشن أنتن خديجة موتش مارتنو وقبل المعراج نبياتشن ودا معراج كم هيدات شوبة فيتنو يموتش مارتنو صلى الله عليه وسلم وكان النبي صلى الله عليه وسلم يذكرها دمو عائشة أنتن خديجة موتش بات لك بأندور وست أبو طالب አጎታቸው በጣም ይከላከል የነበረው የሚወዳቸው የነበረው አቡ ጣልብ ሞተ ከዛ በኋላ ደሞ ኸዲጃ ደሞ ሞተ ሁለቱም ከዛ ይህ አመት አመል ሁዝን ተብሎ ተጠቀሰ ማለት ነው አመል ሁዝን ማለት ያዘንና ያዘን አመት ማለት ነው እንደዚህ ነው ያሉት طيب وكان النبي صلى الله عليه وسلم يذكرها دائما ኸዲጃ ሞታ ያለ የውላችሁ ሞታለች لكن ህይወታቸው በሙሉ يستوسوات نبر طيب بعدما ماتت فذات اليوم عند قزي كنبيات صلى الله عليه وسلم كعائشة قوش بلو يالو عائشة تنش مكالد النان تن جمرش مالت من دنو أنت محمد صلى الله عليه وسلم يا نبي الله على تشو من دنو ألوات خديجة يمتلو دمو أبدلك الله سبحانه وتعالى خير منها كسوامي بلت عدلم الله يسته إنكو تنشنن رجع قردنن يا أبو بكر صديقنن منامن لمالت جمرج فغضب النبي صلى الله عليه وسلم بتأمت قطنا قال والله ما أبدلني الله سبحانه وتعالى خير منها والله عند خارجة كسوامي بلت سو ألست أنيما الله سبحانه وتعالى يقول لا شب في ثوانه يتعلبات عائشة إنكو بلت عالله إنكو الجا قردنن سوار المومن دنو عجوز شمطة زنبلا أروقين ببرتشو كسوامي بلت أكو يسته إنين مالت ستجمر نبياتشن بك في تاتشوتك أيرنا والله والله إن دسوا يست أن سو يلم عليه قد آمنت بي إذ كفر بي الناس هل هزب بك أسي كفر መጀመሪያ ያመነችው እሷ ነች አለ። ወሰደቀትኒ ኢዝ ከዘበኒ ናስ፣ ሁሉ ውሸታም ውሸታም ውሸታም ሲለኝ እሷ ግን እቅፍ አርጋ ነቢዩላህ ነህ አብሽር እያለች እሷ እንትን ያደረገችን እሷ አለች። ወዋሰትኒ ቢማሊሃ፣ ሀብታም ነበረች እንትኑ ኸዲጃ ና በገንዘብዋ መስዋዕትነት የከፈለችው ለእኔ እሷ አደለችም ወይ አለ። ኢዝ ሐረመኒ ናስ ወረዘቀኒ ላሁ አውላደን ወሐረመኒ ሚንኩና፣ ከእናንተ ልጅ አልሰጠኝም አላህ ከእሷ ግን ስድስት ልጅ ሰጠኝ ብሎ ለአኢሻ መለሱላት ማለት ነው። አኢሻ ከዛ ቀን ጀምሮ ተናግራ አታውቅም። ዝም በቃ አኢሻ ኸዲጃ ከተነሳች በቃ ዝም ማለት ብቻ ነበር። ጠይብ ወሰማ ሀደ ልዓም ነቢያችን ስ ሰለም ይህ ዓም ሰሓባዎቹ በሙሉ የእዝነትና የሀዘን አመት ብለው ጠቀሱት ማለት ነው። ወካነ ሰለላሁ ዐለይሂ ወሰለም ኢዛ ረአ ሰዲቃት ኸዲጃ፣ የኸዲጃ ጓደኞች ካዩ ነቢያችን ስ ሰለም ኸዲጃ ከሞተች በኋላ ነው። ነዓም ቃመ ለሁነ ወበሽ ወሀሽ፣ ያኒ ነቢያችን ይቆሙና በቃ እንዴት አድርገው ይቀበሏችሁ ነበር። ማን ናቸው እነሱ? የኸዲጃ ጓደኞች እኮ ነው። ያኳና ይህን አይነት ጠባይ እንዲኖረን አያስፈልግም። ሚስትህ ከሞተች በኋላ የእሷ ጓደኞችና የእሷ ዘመዶች በጣም ማክበር የለብህም? ናም የነቢያችን ሱና ለመከተል ከፈለግ እንደዚህ ነው። እና ይቆማሉ፣ በቃ ተቀምጠው ከነበሩ ይቆምና ይህች እኮ የኸዲጃ እንትን ጓደኛ እኮ ነች፣ ይህች እኮ በኸዲጃ ጊዜ እኮ ወደ ቤታችን ትመጣ ነበር ይነሱና ሀዲያ ይሰጥዋት ነበር። በግ ከታረደ ይህችን ትንሽ ደግሞ ለኸዲጃ ጓደኛ ስጡልኝ ይላሉ። ወተት ከመጣ ሀዲያ ከወተቱ ይሰጡ ነበር። እና በጣም አኢሻ ትገረም ነበር። ምን አይነት ነው የነበራቸው ትል ነበር። ነዓም وصلى الله عليه وسلم عليه وسلم بل صلى الله عليه وسلم مثل ملء الدنيا والآخرة ورضي الله عن خديجة بنت خويلد رضي الله عنها وأسكنها فسيح جناته. نعم عندهم بمجرشة سيدنا جبريل مت أن خديجة استبت نبرج ودن نبيه صلى الله عليه وسلم مت أن جبريل يا رسول الله لا تشو. نعم أقرئ خديجة السلام لخديجة السلام بلاثنا وبشرها بقصب من الجنة لا حزن فيها ولا نصب بجنة انديت يمسل قرمال لو وبتي لو نعمانا حزن يللبت منم اين ثنتين يللبت تلك نعمة الله اسك امتقلش بله بشرات አለትና ኸዲጃ እንግዲህ መጀመሪያ በጀና የተበሸረች ነች። ሁለተኛ የነቢያችን ስ ሰለም በጀና ሚስት ነች። ወህየ አፍضሉ ኸልቅላህ ምን ኒሳ ፊ ልዓለም ኩሉ ሀዚህ ኸዲጃ። ፋኢዳው የት አለ? ፋኢዳው የነቢያችን ስ ሰለም እድሜ 25 እያለ ሁለት ጊዜ ተፈታች፣ ሶስት ልጅ ያላት፣ እድሜው 40 ዓመት የሆነ ያገቧት አያናስደንቀውም? ይህ ነገር ነው የሚደነቀው እንግዲህ። እሺ ይህን መጀመሪያ አፋችን ይዘጋል። ወደ ሁለተኛ እንሂድ። ሰውዳ ብንት ዘምዓ ልክ ኸዲጃ ከሞተች በኋላ ነቢያችን ስ ሰለም አለ ሚስት ሊቆሙ አይደለም፣ ላዝም ሚስት እንዲኖራቸው ያስ የቁሉ አህል ሲራ ካነት ሰይዳ ጀሊላ ነቢላ ወላኪን ضኽማ። አሁን ምን ስል ቆየሁ ወንድሞች ሰሙኝ ነበር? እናንተ ስትመርጡ ምንድን ነው የምትሉት? ያኒ መተለን ቦርጭ የሌላት ለምሳሌ ረዥም እንደዚህ እንደዚህ ብላችሁ ቀይ አይኗ ምናምን እንደዚህ ነው የምትመርጡት አይደለም? ላኪን ሰውዳ ምን አይነት ሰው ነበረች ታውቃላችሁ? በጣም ረዥምና ዱባ። በቃ እናንተ እንዲገባችሁ ማለት ነው። የቁል አህል ታሪክ ምን ይላሉ? የቁል ህያ من فواضل نساء عصرها كانت قبل أن يتزوجها النبي صلى الله عليه وسلم تحت ابن عمها وهاجر جميعا إلى أرض الحبشة ودى إثيوبيا هولت تقزي لهجرة هدتش وسيتنج دمو أقبتا يفتتشنج كذابو هالاس ملكا لنبراتم በጣም ረዥም ሆና ስጋዋ ሞላና ብቅ ድቡልቡልቡል ያለች ሴት ነው የነበረችው። ነቢያችን ሳሰ ሹፉ ሹፉ አህል ታሪክ የጻፉት ልንገራችሁ። የቁል ተቁል ታሕተ እብኒ ዓሚሃ ኢላ አርድ ልሓበሻ ወዛቀት ልወይል ፊ ዚሃብ ማዓሁ ወልኢያብ። ሲመለሱና ሲሄዱ ሁለት ጊዜ ብዙ ችግር ያገኙ ባልና ሚስት ህየ ዘምዓ ቢንት ሰውዳ ቢንት ዘምዓ ነበረች አለ። ማተ ዓንሃ ወተረከሃ ዘውጁሃ። ባልዋ ሞተ፣ አዘነች በጣም በጣም በጣም ገባች ማለት ነው። ይውላችሁ ላ ዐውነ ለሃ የሚረዳ ማንም የለም። ወላ ሕርፈተ ለሃ ያኒ የእጅ ሰንዓ የእጅ የምትሰራበት ነገር የላትም። ወአቡሃ ሸይኹን ከቢር አባትዋ ደግሞ በጣም ሽማግሌ ነው። ሽማግሌ እንኳን ብቻ ቢሆን ጥሩ ነበር፣ በል ካፍር ነበር። ለማ ማተት ኸዲጃ ወሁወ ቢላ ዘውጅ ዓረደት ለሁ ነዓም ያኒ ነቢያችን ስ ሰለም ሹፉ ተመልከቱ እንግዲህ ኸዲጃ ስትሞት ስንት ሰዎች ናቸው እንዴት የመሰሉ ልጃገረዶች እንድርህ የሚሉ ሰዎች በብዙ በብዙ እንትን መጡላችሁ ማለት ነው ለነቢያችን። ያ ረሱላላህ አለሚስት አይደለህም? አው ልጄ ያለች። ያ ደግሞ ይመጣና ልጄ ያለች፣ ያ ደግሞ ይመጣና ልጄ ያለች ያሉት ሰጊራት ሰጊራት ትናንሽ ህጻን የሆኑ ልጆች ለነቢያችን ስጦታና ለትዳር የተሰጡ ብዙ ነበሩ። ላኪን ነቢያችን ስ ሰለም እዛ ጊዜ ምን አሉ? ተዘወጀ ነቢ ስ ሰለም ቢሰውዳ ወለደይሃ ላኢላሃ ኢላላህ ለደይሃ ስተ አብና ስድስት ልጆች። ባልዋ የተፈታች ልጅ የተፈታች ሴት እንግዲህ አንድ በሉ እስቲ፣ መጀመሪያ የተፈታች ነች ወይም ባልዋ የሞተባት፣ ሁለተኛ ስድስት ልጆች ያላት ነች፣ ሶስተኛ መልክ አልነበራትም፣ አራተኛ በቃ ድቡልቡል አይነት ነበረች። እንደዚህ እኔ ልክ ሲራውን ያኒ አህለ ሲራ የጻፉት ነገር ልደብቀው አልፈልግም። ምክንያቱም እንዲገባችሁ ነቢያችን ስ ሰለም ለሴክስና ለእንትኑ ያኒ ለሴቶች ብሎ እንዳላገቡ እንድታውቁ ነው። የቁል ላ ዓኢል ለሃ ወላ ሙዒን ፈአቡሃ ማዛለ ዓለል ኩፍር። አባትዋ ሙሽሪክ ነው። ጠይብ ወለም የዘል አኹሃ ዓብዱላህ እብን ዘምዓ ዓለል ኩፍር። አባትዋ ካፍር ነው፣ ወንድሟ ካፍር ነው። ነዓም ፈኸሽየት አን የፍትነሃ ፊ ዲኒሃ። አሁን አባትዋ በዚህ ወንድሟ በዚህ ዘመዶቿ በሙሉ ሙሽሪኮች ካፊሮች ናቸው። ብቻውን በዛ ውስጥ ሆና ብዙ መሰቃየት ጀመረች ማለት ነው። ኸሽየ ዓለይሃ ሰለላሁ ዓለይሂ ወሰለም። ኢማንዋ ሲያዩ ነቢያችን ስ ሰለም ተቅዋዋ ሲያዩ በጣም ፈሩላት ማለት ነው። ወሁም አዕዳ አልእስላም ወልሙስሊሚን ፈአራደ አን የርሐመሃ ሱብሓነላህ ወዩዒነሃ ዓላ ሑዝኒሃ። አዘንዋን እምባዋን ሊጠርጉ ይፈልጋሉ ነቢያችን ስ ሰለም። ወኢላ ገና ናቸው፣ ወጣት ናቸው። በብዙ ሺ የሚቆጠሩ ሚስቶች እየውልህ እያሉ ነው። ላኪን ወይ ነዓም ዩሪዱ አን የጅዚያሃ ዓላ ኢስላሚሃ ወኢማኒሃ ኸይረን ወካነት ሰውዳ ቀድ በለቀት ምን አልዑምር ሒነኢዝን 55 ሰና። ተመልከቱ 55 ዓመት እድሜዋ፣ ስድስት ልጆች ያላት፣ ተፈታ ባል የነበራችና የሞተ መልክ የሌላት ድቡልቡል አይነት የነበረችው ይህን ነው ያገቡ? ነዓም ይህን ነው ያገቡ። ነዓም አነቢዩ ስ ላ ሰለም ቢላ ዘውጃ። እዛ ጊዜ ምንም ሚስት የላቸውም። የተመረጠችው የሀያ ዓመት ሊያገቡ ካነት ሰይዳ ሰውዳ ዛተ ፍጥረትን ጠይበትን ወመሪሕ ወካነት ሙምተሊአቱ ልጅስም። ይህ እንግዲህ አህል ሲራ የጻፉት ነው። ምን ማለት ነው በአማርኛ እስቲ ጻፉልኝ። ወካነት ሙምተሊአቱ ልጅስም ጻፉልኝ እስቲ። ከኪሴን ያመጣሁት እንዳይመስላችሁ እንትኑ ቃሉ ወህየ ካነት ኤሽ ሙምተሊአቱ ልጅስም ጻፉልኝ በአማርኛ ምን ማለት ነው? አይወ ድብልብል ያኒ በስጋ የሞላሽና በጣም ረዥም ነች፣ በጣም ደግሞ ወፍራም እንደዚህ ነበረች ማለት ነው። ተማም የቁል ፈካነ ረሱሉላህ ስለ ላ ሰለም ኩለማ ረአሃ ተምሺ ضሒከ። ያኒ ስቁ ነበር ነቢያችን ስ ሰለም እንደዚህ በፊታቸው ስታልፍ ያኒ ምን አይነት ድቡልቡል ነች ይች ምናምን ይሉ ነበር፣ እና አካሄዷ ያስቅ ነበር። ተማም ፈካነት ቱክሲሩ ልመሺ ደግሞ በነቢያችን ስ ሰለም ፊት ለፊት ለመሄድ ለመምጣት ትወድ ነበር። ሌሽ ካነት ቱክሲሩ ልመሺ አማመሁ ከይ ቱድሒኩሁ እንድታስቃቸው ለነቢያችን ከፈለገች በቃ በፊታቸው ታልፍና ድቡልቡል አይነት ስለሆነች በጣም ይስቁ ነበር ነቢያችን። ወቱድኪሉ ሱሩር አለይሂ በልባቸው ያኔ ፍቅርና እንደዚህ እንዲስቁና ደስ እንዲላቸው ታረግ ነበር ይች ሴት ማለት ነው። ወካነት ተንተቂ ሚን አልከሊማት ማ ተظኑ አነሁ ዩድሒኩሁ የምትመርጣቸው ቃላት እንዲያውም ነቢያችን የሚስቁበት ቃል እየመረጠች ታስደስታቸው ነበረች ማለት ነው። ሁና ነቅፍ አዩሃ ልእኽዋ እዚህ ላይ ትንሽ እስቲ እንቁምና ምን እንላለን? አንቱም ለማ ተተዘወጁን ማዓ አነኩም ለይሰ ለኩም አይ ሸይ አንተ በፊት ያለው ወንድ እኮ ምንም ነገር ለየት ያለ ነገር የለህም፣ በመልክም በትምህርትም ኖርማል ሰው ነህ። ግን የምትመርጠው አንተ አሁን የገለጽኩት ነው። ነቢያችን ስ ሰለም ግን የሁሉ መልክ ይዘው ነቢ ናቸው፣ ቃኢድ ናቸው፣ መሪ ናቸው። የሁሉ እያላቸው ያገቧት ልጅ እንግዲህ ይህች ነች ትልቁን ሴት። ወካነት ሰይደ ሰውዳ ረዲ ላሁ አንሃ ቱሒቡ ረሱላ ላህ ስለ ላ ሰለም ሑበን ሸዲደን። ጠይብ ነቢያችን ያልተወደዱ ማን ሊወደድ ነው? ትወዳቸው ነበር። ነዓም ወካነት ተስዓ ኢላ መርዳትህ ዳኢመን ፈለማ ከቡረት ምን ስፊስን አሁን ትንሽ ሽምግልናና እርጅና ከመጣባት በኋላ ወለም ተዑድ ቢሃ ኢለ ልአዝዋጅ ሓጀተን የወንድ ስሜት ወራሱ ሙተዋል። ምክንያቱም 55-60 ዓመት ደረሰች አይደለም። አሁን ነቢያችንን እንዴት አድርጋ ነው የምታስደስተው? ነቢያችን ወጣት ናቸው። ሁለተኛ እሷ እንትን ድብልብል ያለችነች እድሜ ገፋች እና አወቀች ሰውዳ አሁን ለነቢያችን የምሆን ሴት አደለሁም ብላ አወቀች። ወአሐሰት ቢዐጅዚሃ በደክመትዋ አወቀች ማለት ነው። አኒል ወፋ ቢሕቁቅ ነቢይ ስለ ላ ሰለም ወማ አስረዑ ማ ከቡረት ነቢያችን ካገቧት በኋላ ወዲያው ነው ነው የሸመገለች። መጀመሪያ የአምሳ አምስት ሴት ነው የነበረችው። ከዛ በኋላ ሴት ደግሞ 55 ከደረሰች አምስት ጨምርላትና አራት ጎማዋ ነው ቢመቸረው። በቃ መኪና አራት ጎማዋ ከነፈሰ ምን ይሆናል? አራት ጎማ የመኪና ከተነፈሰ ልክ ሴት ደግሞ 60 ከደረሰች በቃ አለቀላት። እንግዲህ ምንድን ነው የምትፈልገው? እርፍት ትፈልጋለች። ወይ ጉልበቴ፣ ወይ ጉልበቴ ማለት ትጀምራለች። እንደገና ወይ ጀርባዬ እኮ ነው፣ እዚህ እኮ ነው፣ ውጋት እኮ ነው ማለት ነው የምትጀምረው እንጂ ልክ እንደ ቴኒስ ትክትክትክትክ እያለች ባልዋን ልታስደስች አትችልም። ይህ ነገር አወቀች እንግዲህ ሰውዳ፣ ይህን ነገር በጣም ገባት ማለት ነው። ጠይብ ካነት ከቢራ አራደት አን ተስነዓ ምን አጅሊህ ሸይአን አሁን ለነቢያችን ስ ሰለም አንድ ነገር የሚያስደስታቸው ነገር ለማድረግ ፈለገች። ለምን እንዲፈትዋት አልፈለገችም? የእሳቸው በጀና ሚስት ልትሆን ትፈልጋለች። ለዚህ አይነት ጥሩ ትግልና ከባድ ትግል ያካሄደች ማለት ነው። ጠይብ ከዛ በኋላ ምን አለቻሉ? ፈቀረረት አንድ ነገር ወሰነች። ሹፍ ወላህ አልዓዚም ጭንቅላጥዋ በጣም ጎበዝ ነች ሴትዋ። 60 ዓመት ምናምን ስትደርስ ከደከመች በኋላ አሁን ለነቢያችን ስ ሰለም ከአንገት በላይ ነው ከሳቸው የምትኖረው። ለምን መሰላችሁ? እሳቸው ከሷ ትንሽ ነው። ሁለተኛ ደግሞ ያኔ መልክ የላትም ምናምን እንደዚህ፣ ላኪን ከሳቸው ለመለየት አትፈልግም። ና ፍራራት አንድ ነገር ወሰነች። ምን አለት? ዋሀበት የውመሃ ሊአኢሻ ያ ረሱላላህ አለች። ናም አሁን እያንዳንዳችን ሴት አንድ ሌሊት አንድ ሌሊት አንድ ሌሊት አንድ ሌሊት የምትዘረው አው የእኔ ሌሊት ለአይሻ ሰጥቻታለሁ፣ በስ አትፍታኝ፣ እኔ የጀና ሚስትህ ልሆን ፈልጋለሁና የእኔ ሌሊት ጨርሰህ አትምጣ ወደ እኔ፣ የእኔ ሌሊት ለአይሻ። ምክንያቱም አይሻን በጣም ስለምትወደውና እሷ ደግሞ ገና ወጣት ስላለች ለእሷ ሰጥቻለሁ አለች። አገርማችሁም ተሰሩፋታ በጣም እንጂ። ፈቀቢለ ነቢ ስ ሰለም እና ደስ አላቸውና ነቢያችን ስ ሰለም ተቀበሉ ማለት ነው። ነዓም ተቀበሉ። ማን ነው ያ አኺ? አቡ ሀኒላ። እሺ። እና ምን አሉ? ኸላስ ተቀበሉትና ነቢያችን ስ ሰለም ከዛ በኋላ እቤትዋ አርፋ ወበረረት ለሃ ቢቀውሊሃ ማ ቢ ዓላ ልአዝዋጅ ሚን ሐራስ ያ ረሱላላህ፣ እኔ እኮ አሁን አለቀልኝ የባልና የወንድ ስሜት የለኝም እና ቅርታ አርግልኝ። ወላኪኒ ኡሒቡ አን የብዓተኒ ላሁ የውም አልቅያማ ዘውጀተን ለክ ያንተ ሚስት ሆኜ በጀና እንድኖር እፈልጋለሁ። ወተፈረቀት ልልዒባዳ ከዛ በኋላ ምን ሆነች? ቆይ እንግዲህ እንትኑ ዶንት ዲስተርብ ልበለው፣ አስቸገረኝ እኮ ኦኬ፣ ዶንት ዲስተርብ እሺ እና በዒባዳ እሷ ዘወር ብላ ቤትዋን ያዘች ማለት ነው። ወካነት ሰይድ አኢሻ አኢሻ በዚህ ጊዜ እና ሰውዳ ካገቡ በኋላ አኢሻን አገቡ፣ ወይም ሁለቱም አንድ ጋር ነው ያገቧቸው። ጠይብ ካነት አኢሻ ተቅቢጡሃ አኢሻ ትቀና ነበር በእንትኑ በሰውዳ። ለምን ሰውዳ ምን መልክ አላት ነው ነው አኢሻ ምትቀና? ላ ካነት ተቅቢጡሃ አላ ዒባደቲሃ ወሑስነ ሲረቲሃ ቃለት ማ ረአይቱ እምረአተን አሐበ ኢለየ አን አኩነ ሚስሊሃ፣ እንደ እሷ ለመሆን የተመኘሁት እኮ ሰውዳ ብቻ ነች። ለምን ካነት ዓብዳ ሰዋማ ቢነሃር ቀዋማ ቢለይል ወካነት ዛቲ ኹሉቅን ጀሚል፣ ነቢያችንን ስ ሰለም ያስደሰተች ና እና በመልክ ቢሆን ኖሮ ነቢያችን አንድ ቀን ከሷቸው ጋር አትኖር ነበር፣ ላኪን በጣም ዓብዳ ነበረች ትላለች አይሻ። እሺ ወለማ ሰሚዐ ናስ፣ እንግዲህ ተመልከቱ እንግዲህ እናንተ እንደ ሰዎች ልትሆን ትችላላችሁ ወይስ ለየት ያለ ስሜት ነው ያላችሁ? ወንድሞች ጠይቃችኋለሁ። በዛ ጊዜ አረቦች በሙሉ የአረብ እንትን በሳውዲ አረብ እንትኑ በሂጃዝ በመካ በመዲና በኩዌት ምናምን የነበሩ ጠቅላላ የአረብ ህዝብ እዛ ጊዜ ለማ ሰሚዑ ፊ መካ ቢአጅቡ፣ ነቢያችን ሳሰለም ይህ ሁሉ ወርቅ ወርቅ ወርቅ የሆኑ ሴቶች ትቶ ሰውዳን አገቡ ተብሎ ብዙ ሰው ነው የተደነቀ ይላሉ። ሊአነ ሰይደ ሰውዳ ለም ተኩን ቢዛት ጀማል፣ መልክ አልነበራትም። ወላ ሐሰብ ከጥሩ ቤተሰብ አደለችም። ወላ መጥማዕ ፊሃ ሊዘዋጅ አው ልሪጃል፣ ሰዎቹ እንደዚህ ብሎ አተኩረው የሚያዩዋት ሰው ሴት አልነበረችም። ጠይብ ወቀድ አይቀኑ አነሁ ኢነማ ضመሃ ህዝቡ ምን ተረዳ እዛ ጊዜ ነቢያችን ሳ ሰለም እኮ ያገቧት እኮ ይላሉ ሪፍቀን ቢሓሊሃ ለእሷ እዝነት ነው አሉ። ወሸፈቀተን አለይሃ በጣም ያኒ እሷን ጉዳይ ስላደነገጣቸው ነው አሉ። ወሒፍዘን ሊእስላሚሃ አባቷ ሙሽሪክ ነው፣ ወንድሟ ሙሽሪክ ነው፣ ዘመዶቿ ሙሽሪኮች ናቸው። እንዳትጠፋና እንዳትደናገር እንዳትወሰውስ ብሎ ነው እና ያገቧች አሉ። ወከአነሁም አሊሙ አነ ዘዋጅሃ ተመ ሊአስባብ ኢንሳንያ ለሂዩማኒቲ ብለው ሊያገቧት እንጂ ለሚስት የምትሆን አልነበረችም። ይህ ማን ምስክር ነው? ጠቅላላ በጀዚረት አልዓረብ የነበሩ ሁሉ አረብ የሰማ ይህን ትርጉም ሰጠው። ልክ እሱ ነው ዶ ትርጉም የነበረው። ነቢያችን ስ ሰለም በወርቅ የተሰሩ ሴቶች ነበር ማግባት የነበረባቸው እላለሁ። እሺ ስንት ሆኑ ወንድሞች? ኸዲጃ ያወቀ ይህን የሰማችሁት ነው። ሰውዳ ይህችን የሰማችሁት ነው። እሺ እስቲ ወደ እንትን እንሂድ። ከዛ ቀጥሎ ያገቧት አኢሻ ነበረች። የአኢሻ ጉዳይ በመጨረሻ እንገልጸዋለን ኢንሻ አላህ። ሐፍሳ እንበል እስቲ፣ ሐፍሳ ቢንት ዑመር እብን አልኸጣብ። የዚህች ደግሞ በጣም ከዛ የተለየ አይደለም። ወተድኹሉ ሐፍሳ በይተ ነቢይ ስለ ላሁ ዐለይሂ ወሰለም ራቢዐተ ዘውጃት። እሽ ራቢዐተ ዘውጃት? መጀመሪያ ኸዲጃ፣ ከዛ ሰውዳ፣ ከዛ አኢሻ፣ አራተኛ ሐፍሳ አገቡት ማለት ነው። دخلت في بيوت النبي صلى الله عليه وسلم فقد جاءت بعد خديجة وسودة وعائشة وهي من هي كانت بنت فاروق الفاروق بنت عمر بن الخطاب نج الذي أعز الله به الإسلام قديما عمر تاكل لاتشو يا عمر تاريك عندك أنا متشنة برادلم عمر يعني السيق أمبت بوتا كان يهتز مريتو ينفتفت ينبرو جقنا يا نبياتشن مرينو ያቺ ክርስቲያን ነቢ ነው ያለችው እሱ ነው እንግዲህ። እና ወመለአት ሐፍሳ የአባትዋን ጠባይ ነበራት። መለአት ልሙሽሪኪና ፈዘዐን፣ ሙሽሪኮቹ ሐፍሳን ሲያዩ ልክ እንደ እንትን ይፈጠፈጡ ነበር። ሸዲዳ ነበረች፣ ልክ እንደ አባትዋ ነበረች። ወህየ አይዳን ሙጠለቀቱን። ያ ሰላም፣ አሁንም ሙጠለቃ ነው ያገቡ ነቢያችን? ነዓም ሙጠለቃ የተጠለቀች ሴት ነው ደግሞ አሁን ያገቡ። በል እሱ ብቻ አይደለም፣ ህየ አይዳን ሙጠለቀቱን ካነት ዘውጁሃ ሳሊሐተን ልሰሓበ አልጀሊል። ኹነይስ እብን ሑዛፋ የሚባለው ነበር ባልዋ፣ አለዚ ካነ ምን አስሓቢ ልሂጅረተይን፣ እሱም ከሐፍሳ ሁለት ጊዜ ወደ ኢትዮጵያ መጥቶ ሂጅራ የሄደ ሰው ነበር። ላኪን ሙተዋል። ከሞተ በኋላ ስንት አመት ከሱ ቆየች አይደለም? እንግዲህ ትልቅ ሴት ነች። ነዓም አገቧት ነቢያችን ሰለም። ወለማ ተጣወለት ልአያም፣ እንግዲህ ባልዋ ጊዜ ረዘመ፣ ባል አጣች። ምክንያቱም ሸዲዳ ነበረች፣ በጣም የወንድ ጠባይ ነበራት እንትን ነበረች። እና አሁን ማን ነው ያዘነው? ዑመር ብን ልኸጣብ በጣም አዘነ። ምክንያቱም ልጁ ነች፣ አለ ትዳር አለ ባል፣ ዝም ብላ ስትቀመጥ የቁል ወለማ ጣወለት ልአያም አለይህ አረضሃ አላ አቢ በክር ላኢላሀ ኢላ ላህ። አሁን እስቲ ወላሂ ኢትዮ አለህ አይደለም? ኢትዮ መጥቶ ወንድማችን ኢብራሂም ስራጅ ይለኛል፣ አው እህቴ ያለች እና ለምን እድርህ ልዳርህ ቢለኝ ሁላችሁ ትስቃላችሁ። ምንድን ነው የምትሉት? ኢትዮ ደግሞ እህት አለችው የሚያገባት ሰው ስላጣ እኮ ነው፣ ለሸክ ኢብራሂም እኮ ነው እንትን ልጄን እህቴን አግባ ያለው። በብዙ ነገር ነው የምታነሱት። እናቃለን፣ ይህ ነገር ወላህ እናቃለን። አንዱ በሊላህ ብሎ እህቱ ወይም እናቱ ወይም አክስቱ አግባት ብሎ አንድ ነገር ቢጠይቅ ወላሂ ብዙ ስም ነው የምንሰጠው። አይደለም ዑመር ብን ልኸጣብ ግን ለልጃቸው ሐፍሳ አለባል ስላላት መጀመሪያ ለአቡበክር ስዲቅ ልጄን አግባ አሉት ማለት ነው። ፈለም ይጂብሁ አቡበክር ስዲቅ ዝም አለ፣ አልመለሰለም፣ አልመለሰለትም፣ ዝም አለ። ዝም እንግዲህ የት ምን ተረጉመው እምቢ ማለት ነው፣ እሺ ማለት ነው። እሺ ቢሆንማ ይቀበል ነበር፣ እምቢ ማለት ነው፣ አላገባትም ማለት ነው። እና በጣም በሸቅ ልኸጣብ ተስፋ አልቆረጠም። ሄደና ለዑስማን እባክህ የኔ ሐፍሳ አግባ አለው። አላሁ አክበር ያ አኺ፣ ምን አይነት ነበሩ እነዚህ ወላሂ። ዑስማን ምን አለው? ወላሂ ያ ዑመር አለው፣ አሁን ሚስቲ የማግባት ስሜት የለኝም፣ ቅርታ አድርግልኝና ገና አላሰብኩም ብሎ መለሰለት። ተመልከቱ ወንድሞች፣ ያንተ ልጅ ለሁለት ሰዎች አግባ ብለህ ይህን ነገር ስት እምቢ ስሉ ሁለቱም ምን ይሰማሃል? እስቲ እውነት እውነት የልባችሁ ስ ንገሩኝ። አሁን ምንድን ነው ምን እዝነት ነው የሚሰማህ? በጣም ተዝናለህ አይደለም? እንግዲህ ልጄ የሚወስዳት ሰው የለም፣ ልጄ እንግዲህ ባሎች በሙሉ አይወዷትም ብለህ በጣም ነው የምታዝነው። ሁለተኛ ደግሞ ትፈራለህ ብቻዋ ስለሆነች አላባል ስለሆነች ደግሞ ሰው እንዳይደፍራት ምናምን ደግሞ ፍራቻ አለ፣ ሸይጣን ደግሞ አለ። እና ዑመር አልተኙም። ከዛ በኋላ ሱብሓነላህ አልዓዚም ተቆጡና የውላች ልባቸው ነጭ ነው። ዑመር አልኸጣብ ንጹህ ልብ ነው የተሸከሙ። ምን አደረጉ? እየሮጡ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ሄዱ እና ያ ረሱላላህ አላቸው፣ እኔ እኮ ሐፍሳ እኮ አለባል ነው የምትቀመጠው ያለችው። እንግዲህ ያ ረሱላላህ አግቧት አይልም፣ አይደፍርም፣ ይህ ነገር አይደፈርም። ላኪን ምን አሉት? ያ ረሱላላህ ለአቡበከር እንድድረው ብዬ አግባት ብለው እምቢ አለኝ፣ ደሞ ዑስማን ብጠይቀው ደሞ ዑስማንም እምቢ አለኝ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉት? ወላህ አልዓዚም ስሙት እንግዲህ ነቢያችን ፈቃለ የተዘወጁ ሐፍሳ መን ሁወ ኸይሩ ምን ዑስማን። ስብሓንላህ ከዑስማን የበለጠ ሐፍሳ ሊያገባት ነው። ወየተዘወጁ ዑስማን መን ሁወ ኸይሩ ምን ሐፍሳ። ዑስማን ደግሞ ከሐፍሳ የበለጠች ሴት ያገባል። ሐፍሳ ልጅህ ደግሞ ከዑስማን የበለጠ ባል ታገባለች። እንዴት ይመጣል ይህ ነገር? አው ይመጣል፣ ይመጣል ይህ ነገር። ተዘወጀ ዑስማን አሕሰን ምን ሐፍሳ። መን ህያ? ብንት ነቢ ሰለላሁ ዐለይሂ ወሰለም ሩቀያ። ሩቀያ ከሞተች በኋላ ደግሞ አዕጣሁ ነቢ ስ ሰለም ኡሙ ኩልሱም ብንቱ ሁለተኛ። እንደገና ኡሙ ኩልሱም ደግሞ ሞተች። ሱብሓነላህ አልዓዚም። ፈቃለ ነቢ ስ ሰለም ያ ዑስማን ኑሒቡከ አሉት። ወላሂ ለው ካነት ልካ ሶስተኛ ልጅ ብትኖረኝ ኖሮ ሶስተኛም አራተኛም አምስተኛም ላንተ እድርህ ነበር። ፋጥማ ነበረች፣ ፋጥማ ደግሞ አሊ አገባት ማለት ነው። እና እንደዚህ ብሎ አመጎሱት ማለት ነው። እሺ እንግዲህ ዑስማን ከሐፍሳ የበለጠ ሰው አገኘች እና ያኔ የነቢያችን ሁለት ልጆች አገባ። ጠይብ ሐፍሳ ከዑስማንና ከአቡበከር የበለጠ ማን ሊሆን ነው? ጃአ ነቢዩ ሰለላሁ ዐለይሂ ወሰለም አገባት ማለት ነው። ስብሓን አገቧት። ጠይብ ፈተዘወጀ ነቢ ስ ሰለም ሐፍሳ ብንት ዑመር። ሐፍሳ ካነት ሸዲዳ ወንድ ተብሎ የሚይዛት ሰው አይደለም የነበረችው። ምሽሪኮቹን የምታንቀጠቅጥ ሰው ነው የነበረችው። እንግዲህ የወንዶች ወንድ መሆን አለበት ሐፍሳን ችሎ የሚያኖራት። ወነቢዩ ስ ሰለም ረሒሙን ብንሳ ወልአጥፋል ወናሱ አጅመዒን ፈለም ዩጢቅ ስ ሰለም ሽደተ ሐፍሳ። ግን ይሁን ሁሉ ሆኖ ነቢያችን ስ ሰለም በአኽላቅ የታነጹ እያሉ የሐፍሳ ጠባይ ግን መሸከም አቃታቸው። ተግባባን እኸዋ? ይህ ስንትነኝ? አራተኛ እኮ ነች። እስካሁን ድረስ የምታስጓጓ ልጅ አላገቡም ነቢያችን ስ ሰለም ኢላ አን የኩና እሺ ስሙ ኸዲጃ ያው እሱም በመስፈሪያችን ካየነው ላ አይደለችም طيب እና ላኪን ሐፍሳ ኡም ልሙእሚኒን ካነት ሰዋማ ወካነት ቀዋማ ሸሃደተ ሳድቅ እዚ በጣም የአላህ ሰውና በጣም በጣም ዒባዳ የምትወድ ሰው የነበረችው ሐፍሳ አላህ ነው የመሰከረላት። ለዚህ ነው ነቢያችን ስ ሰለም እንዲይዝዋት አልቻሉም። በጣም ጠንካራ ነበረች፣ ወንድ አይችላትም። ላኪን ጅብሪል መጣና ምን አላት? ያ ረሱላላህ ነዓም ኢነ ሐፍሳ። ለምን መሰላችሁ እንደዚህ ያለው? ነቢያችን አልቻልዋትምና ጠለቅዋት። ይህ ነገር እንግዲህ በልባችሁ አስገቡት። ስላልቻልዋት ነቢያችን ጠለቅዋት፣ ፈትዋት። በቃ ከፈትዋት በኋላ ገና በሉሕ አልማሕፉዝ የተጻፈ አለ። አለማት ከመፈጠሩ በፊት አላህ በሉሕ አልማሕፉዝ የተጻፈው ነገር አለ። እሱ ምንድን ነው? አይሽ እንትኑ ጅብሪል መጣና ፈቃል ያ ረሱላላህ ኢነ ሐፍሳ ሰዋመቱን ቀዋማ ወየ ዘውጀቱከ ፊልጀና ፈረጃዕሃ አለው። አላሁ አክበር! አላህ አው አላህ ተደኸል ፊ ሀዛ። ፈቃለ ነቢ ስ ሰለም ከወንበራቸው ተነሱና ሄደው ለዑመር ምናሉት፣ ከላስ ሐፍሳ ልመልሳት ነኝ፣ ምክንያቱም አላህ መሰከረላት ሰዋማ ቀዋማ ነሽና አሁን አስታርቀን ብሎ ነቢያቸው ሰለም ሐፍሳን መለሰዋት ማለት ነው። ሱብሓነላህ አልዓዚም። ሐፍሳ ካነት ሰዲቀት አኢሻ፣ የአኢሻ ጓደኛ ነበሩ። ወሁማ ለታኒ ዓሚለታ አዕማል ሸገብ፣ ለነቢያችን ስ ሰለም አድማ ያደረጉት አኢሻና ሐፍሳ ነበሩ። ይህ ነገር አሁን የሚጠቀስ አይደለም፣ በቁርአንም ተጠቅሰዋል። ሌላ ቀን እንሻ አላህ እንትን እናደርጋለን። እንዲያውም ትናንትና የሚገርማችሁ በዚህ የክርስቲያን ዲስካሽን ምናምን ሙስሊም የገባሁት ያልኳችሁ፣ ይህች ልጅ ክርስቲያንዋ ይህን ጠቀሰች። የጠቀሰችው ግን በሌላ እንትን ነው፣ በሌላ አግባብ ነው የተረዳት። ምን አለች እንዴ? አኢሻና ሐፍሳ እኮ ለነቢዩ መሐመድ አድማ አድርገው በጣም ስላስቆጡት ዑመር መጥቶ እኮ ነው በቃ በጣም የገሰጻቸውና የዑመርን ሀሳብ አይቶ ደግሞ አላህ በቁርአን ምን አለ? ያኒ ከፈለጋችሁ እኮ እናንተን ጠልቆ ነቢያችን ስ ሰለም ያኒ ልጃገረዶች እና አቢዳት ሳኢማት ሊያገባ እኮ ይችላል። ለምንድን ነው እንደዚህ የምታደርጉ ብሎ አላህ ተቆጥቶ ቁርአን አወረደ አለችኝ። እንግዲህ ይህ ነገር ዑመር ነቢይ አይደለም ወይ አለችኝ። ምክንያቱም ነቢ ባይገባ ኖሮ እኮ እንደ ያኒ አላ አይደለም በሌላ እንትን የተረዳችው እሷ ማለት ነው። አላ ኩል ሀል ሐፍሳ ካነት ማዕሩፈቱን ዒንደ ጀሚዕ ሰሓባ ቢተመስኩሃ ቢልቁርአን ወሑቢሃ ለሁ ፈለማ ጀመዐ አልቁርአን ፊ ዓህድ አቢ በክር። እና ሐፍሳ በቁርአን ፍቅሯ የታወቀች ነበረች። አቡበክር ስዲቅ ቁርአኑ እንግዲህ መጀመሪያ ወንድሞችና እህቶች ልታውቁ፣ ቁርአን በነቢያችን ስ ሰለም ጊዜ በአንድ መጽሐፍ አልነበረም፣ በቆዳ ነበር የሚጻፈው። ና አንዱ እዚህ ታገኛለ፣ አንዱ እዛ መስጊድ፣ አንዱ እንደዛ ነበር። አቡበክር ስዲቅ መጡና ጠቅላላ ቁርአኑ በየእጃችሁ ያለው ሰብስቡት ብሎ ሰብስቦ በአንድ መጽሐፍ ጽፎ ለማን ሰጣት? ለሐፍሳ ቢንት አቢ ቢንት ዑመር። ለዑመር ሰጠው፣ ዑመር ደግሞ ለልጃቸው ሰጡ ማለት ነው። እና አሁን በእጃችን ያለው ቁርአን ከሐፍሳ ጋር ለስንት ጊዜ ከእሷ ጋር ቆየና ዑመር ሙቶ ከአስር ዓመት በኋላ ሰይድና ዑስማን እብኒ አፋን ከመጣ በኋላ ምን አለ? የሐፍሳ በእጅሽ ያለው ቁርአን ስጭኝና ኮፒ እናርገው። ሐፍሳ መጀመሪያ እምቢ ብላ ነበር፣ ምክንያቱም ቁርአኑ እንዳይጠፋ በስንት ጥረት ነው የተከማቸ እንደዚህ። ከዛ በኋላ ዑስማን ምን አለ? ወላሂ ያ ሐፍሳ፣ በአላህ እምላለሁ ኮፒ አርጌ ኦሪጂናሉ ወደ አንቺ መልሰዋለሁ። ከዛ በኋላ ኮፒ አድርገን አንዱ ኮፒ ወደ ኢራቅ፣ አንዱ ወደ ሱሪያ፣ አንዱ ወደ የመን፣ አንዱ ወደ ፈለስጢን እንድንልክና ቁርአኑ እንዲስፋፋ ብሎ ሲነግራት ዑስማን ወሰደውና ከሐፍሳ እጅ ኮፒ ያደረገ ነሰኸው። ያኒ ምሁራት እንትን አምጥቶ በሙሉ በብዙ ኩቱብ ተጻፈና ወደ ዓለም ተሰራጨ ማለት ነው። ኢዘን ሐፍሳ ካነት ተሕፈዙ ሀዘ ልቁርአን ብየዲሃ። ኢዘን ሀዚህ ሂየ ሐፍሳ። የሐፍሳ ነገር እዚህ ይጨረሳል ማለት ነው። እንዴት ነበረች ሐፍሳ? በቃ ጠንካራ ነበረች፣ ሸዲዳ ነበረች፣ ያገባች የተጠለቀች ነበረች። ከዛ በኋላ ነቢያችን እንዲያውም አልቻልዋትም። ሮማንሲ አይደለም የነበረችው በእናንተ ቋንቋ ማለት ነው። ሐፍሳ ለም ተኩን ሮማንሲያ ካነት ሸዲዳ። ስለዚህ ነቢያችን አልቻልዋትም፣ ጠለቅዋት። ላኪን አላህ ስብሃነ ተዓላ መልሳት አሉ፣ መለሰዋት። ሱብሓነላህ አልዓዚም። ኢዘን ሀዚህ ሂየ ሐፍሳ። እሺ ወደ ዘይነብ ስንሄድ ዘይነብ ብንት ኹዘይማ አልኢህላልያ የሚለው ዘይነብ ቢንት ኹዘይማ አልሂላልያ አወል መን ዱፊነ ፊ ሚን ኡመሃት አልሙእሚኒን ፊ ልመዲና ሂየ ዘይነብ። ዘይነብ መጀመሪያ ነቢያችን ስ ሰለም በመዲና ከሚስቶቻቸው መጀመሪያ ሞታ የቀበሯት ሂየ ካነት ዘይነብ። ይህችስ ምን ትመስላለች? ልጃገረድ ነች? ላ አርመለቱ ሸሂድ። ደሞ ይህች ያገባች ነበረች። ባልዋ በጦርነት የተገደለ ሰው ነበር። ቁረይሺይ ሚን አልሙሃጅሪን አልአወሊን። ደሞ ይህች ደሞ ከባልዋ ወደ ሀበሻ የሄደችና እንደገና ወደ መዲና የመጣች ሴት ነበረች። ህወ ዑበይደቱ እብን ልሓርስ። ወላሂ የዚህ ሰውየው ቅሳ በጣም ደስ ይላል፣ ያስለቅሳል ነው ምላችሁ። ማን ነው? የዘይነብ ብንት ኹዘይማ ባል ዑበይደቱ ብንት እብን ልሓርስ ይባላል። ዑበይዳ ዑበይዳ ህወ እብን ዓብድ ልሙጠሊብ የነቢያችን የአጎት ልጅ ነው። ቁቲለ አንሃ ፊ ገዝወት በድር። በገዝወት በድር በበድር የተባለው ትልቁ ጦርነት ምን አለ ነቢያችን ስ ሰለም 314 ወታደሮች ይዘው እነዛ ቁረሾች ደግሞ 950 ወታደሮች ይዘው ፊት ለፊት ከተገናኙ በኋላ እና ጦርነቱ ከመጀመሩ በፊት ፈኮሩ። እነዛንትን ሙሽሪኮቹ ፈኮሩና ማን አለ እጅ በእጅ ከእኛ ጋር የሚጠማጠምና ሙባረዛ ይሉታል። ይህ ነገር ማን ነው ከእኛ ሙባረዛ የሚያዘ ማለት የሚገባችሁ ከሆነ አንድ ይመጣና ከአንድ በሰይፍ እንትን ይማታሉና አንዱ የገደለው ኦ ይላሉ። እነዚህ እስላሞቹ ደግሞ አላሁ አክበር ይላሉ። ይህ ሙባረዛ ይባላል። ማድር በአማርኛ ምን እንደሚባለው እና ሙባረዛ ብለው ጠለቡ። ከዛ በኋላ እሺ ያሉና እነዛ ሙሽሪኮቹ ሶስቱ ትላልቅ ሰዎች አወጡ። ነቢያችን ስ ሰለም ደግሞ ምን አወጡ? አሊ ብን አቢ ጣልብ ጀግናው፣ ሐምዛ ብን አብድልሙጠልብ ጀግናውና ዑበይዱ ዑበይደተ እብን ልሓርስ ሶስቱም አወጡና ሙባረዛ ተጀመረ ማለት ነው። ሐምዛ የመጣለት ሙሽሪክ ወዲያውኑ በአምስት ደቂቃ ነው የገደለው። አሊ የመጣለው ጠላት ደግሞ በአምስት ደቂቃ ነው የገደለው። ሁለቱም በቃ ገድለው አሸንፈው ወደ ነቢያችን ጠጋ አሉ ማለት ነው። ዑበይዳ የመጣለው ሙሽሪክ ተገዳደሉ፣ ብዙ ቆዩ፣ ብዙ ቆሰሉ ሁለቱም። ከዛ በኋላ ዑበይዱላህ ደከመና ወደቀ። ሰሓባዎቹ ተሸክመው አመጡ። ደም በደም ብቻ ነው የሆነው። ነቢያችን ስ ሰለም በጣም አዘኑለትና የሁላችሁ እንግዲህ ምን እንደ ተገኘ ወሽተደ ልአለም ቢዑበይዳ ራሱ ደም፣ ጀርባው ደም፣ አንጀቱ ደም። ደም በደም ሲሆን በጣም እንትኑ ፔይኑ ባሰበት ማለት ነው። ወሐመለሁ ሰሓባ ወዲማኡ ተንዚፍ ደም በደም እየጎረፈ ነዓም እንትን አደረገ ማለት ነው። እና በደንብ እንትን ሳቡትና ሰሓባዎቹ ወሁም የቁሉነ ለሁ ላ ተጅዛዕ እባክ ብዙ ያ ዑበይድላህ ያ ዑበይዳ አትፍራ ይሉታል። ነዓም ከዛ በኋላ ሰውፈ ተተወቀፍ ሀዚህ ዲማ ደምህ እኮ አሁን ይቋረጣል ምን አለበት እያሉ ወካነ ዑበይዳ የብተሲሙ ፈገግ እያለ ይሁሉ ደም እየፈሰሰ እኮ ነው ፈገግ ይልና ቢረቅም ማ ቢህ ምን አላምን ወየቁል ወላሂ ማ ቢ ጀዘዑን ወላኪኒ አኽሻ አላ አኩነ ፊ ዒዳድ ሹሀዳ እኔ የሚያስፈራኝ የሚያስለቅሰኝ አለ ጦርነቱ ሳይጀመር ነው የተገደልኩና ሸሂድ ነኝ አደለሁም እሱ እኮ ነው የሚያሳዝነኝ ብሎ ያለቅሳል። ይገባቸዋል። እንትን ጦርነቱ ገና አሁን ሊጀመር ነው፣ ግን ከጦርነቱ በፊት ነው የተገዳደሉና እንዴ ጦርነት ነው እንጂ እንዲያውም የተጣራ ሸሂዶች ናቸው እነዚህ። እና እንደዚህ ይህን ፈሪቼ ነው ይላል። ወላሂ ማ ቢ ሚን ጀዘዕን ወላኪን አኽሻ አላ አኩነ ፊ ዒዳድ ሹሀዳ ወደሚዐት ዓይናህ በቃ ልክ እንደ ጎርፍ እንባው ወጣበት ማለት ነው። ፈሰአለሁ ሰሓባ ማ ዩብኪከ ያ ዑበይዳ ወቀድ ወዐደና ላሁ ኢሕዳ ልሑስነየይን ከሞትክ ሸሂድ ነህ ካልሞትክ ደግሞ አልሐምዱሊላህ በጥሩ ትኖራለህ ምንድን ነው አሉት። የቁል ተዘከርቱ ዘውጀቲ አላሁ አክበር ሚስቴ እኮ ሰው የላትም እኮ እኔ ስሄድ እኮ ምን አይነት ችግር እኮ ነው የምታገኘው። ይኸውላችሁ እንግዲህ ወንድሞች አንተ ስትሞት ስለ ሚስት ታስባለህ? ኧረ እባክህ አታስብም ወላሂ። እና እሱ ምን ይላል? ተዘከርቱ ዘውጀቲ ዘይነብ ቢንት ኹዘይማ ወማ ዩሲቡሃ ባዕደ መውቲ ፈበኪየት ፈናዓም ፈበከይቱ ሊአጅሊሃ ፈሂየ እምራአቱን ضዒፈቱን ደካማ ብቻ ነች ላ አቅዓድሃ ልመረድ በሽታማ ነበረች። የሁላችን እንግዲህ ይህ አምስተኛ ነች አይደለም፣ ከባድ በሽታ ነበረባት። አንድ ባልዋ የሞተና የተፈታች ነች። ሁለት ብዙ ችግር ነበረባት። ሶስት ማን ነው የሚመሰክረው? ይህ ባልዋ እኮ ነው እንደዚህ የሚለው። በጣም በጣም ያኒ ከቤት የማትንቀሳቀስ በበሽታ የተሰቃየች ሴት ነች። አንድ ባልዋ የሞተባት ነች። ሁለት ضعيفه ነች ሰው የላትም። ሶስት فقال له الصحابه حون على نفسك دس بل من ما تنتنات يا عبيد الله فان الله تعالى قد غرس الرحمه في نفوس المسلمين عند اسلاموش كونن ابشر انت كمتكوكو يا انت مستكو ابو عثيمين دالو ادلم ابو عثيمين عند غزي مندنو ياساكن يعني انت مستكو يا هولاشن مستكو نش منامن اتزن يالو تساوسالاچو يا ابو عثيمين تن جوك عندو مستو متوچنا ከዛ በኋላ ልክ ወንድሜ ሞተ ስትል፣ አረ ይህ እኮ ያንተ ወንድም ብቻ አይደለም የእኛ ወንድም እኮ ነው ብሎ ይባላል። ይህ ነገር አው እናትህ እኮ ያንተ እናት እኮ አይደለችም የሁላችን እኮ እናት ነው የነበረችው ይባላል። ሰውየው ሞኙ ጅሉ ደግሞ ምን አለ? ያንተ ሚስትህ ብቻ እኮ አይደለም የነበረችው የእኛ የሁላችን ሚስት እኮ ነው የነበረች አለ። በየቀኑ ትዝ እያለኝ ነው ምስቀው ይህ ነገር እና ምን አለ ምን አሉት እንትኑ አብሽር አሉት፣ አንተ ከሞትክ እኮ እስላሞች እኮ አይጠፉም። ምንድን ነው ሚስትህ እንደዚህ አድርጎ ኡፍ ኡፍ ብሎ በቃ በእዝነት የሚቀበሏት አብሽር አለህ አሉት። ወተወቀፈ ዑበይዳ አን ከላሚሂ አን ቡካኢሂ ረሱሊላሂ ሰለላሁ ዐለይሂ ወሰለም ሊአልቃ አለይሂ አነዝረቱ ልአኺራ የመጨረሻ አይኔን እንዳስደስትና ወደ ነቢያችን ሳ ሰለም ውሰዱኝ አይኔ የነቢያችን አይን አይቶ በጣም ደስ እንዲለው አለና ወአስአልሁ አን የድዑወ ሊ ቢልመግፊራ ወሐመሉሁ ኢለ ነቢ ስ ሰለም ወጃኡ ብሂ ኢለ ረሱሊላህ ስ ሰለም ወማ ኢን ረአ ረሱሉላህ ስ ሰለም ሐታ ተናሳ ኩለ አለምሂ እንዲያውም ዑበይዱ ያኒ ሁሉ ደም በደም እየፈሰሰ የነቢያችን ፊት ሲያይ ብቻ ድርቅ ብሎ በቃ ሁሉ አዘን የነበረው ሁሉ ጭንቀት የነበረውና ህመም የነበረው ጠፋና ወደ ነቢያችን ሰለላሁ ዐለይሂ ወሰለም ፊት ፈገግ እያለ ያያል። አለሁ ወንድሞች አለሁ ወይስ ወጣሁ? እሺ አለሁ አልሐምዱሊላህ አይደለም? እሺ እና ከዛ በኋላ ያኒ ወአንዘለ አላሁ ዐለይሂ ሰብር ወሰኪና ومن كل ما يشغله سبحان الله نعم فسأله الرسول صلى الله عليه وسلم يا رسول الله هل أنا شهيد ينو انقدي ونو نبياتشن لما تأيك افلقوا من دنو مجمرا في تاتشو لياي ولتن يادمو لتأيك اتشو نيمتا يا رسول الله هل أنا شهيد على اتشو فقال له النبي صلى الله عليه وسلم أشهد أنك شهيد ونظر البطل إلى رسول الله صلى الله عليه وسلم نظرة أخيرة ونطق بالشهادتين ثم سكنت نفسه بعد أن صعدت روحه الطاهرة إلى ربها فمات هذا الرجل وزوجته تبكي وتبكي في البيت. من هي؟ زينب بنت خزيمة. طيب فتزوجها النبي صلى الله عليه وسلم رحمة بها وهي مريضة ووفاء لزوجها. نا በጣም በጣም የሚያስቸግረኝ የሚስቴ ጉዳይ ነው ምን ልትሆን ነው ብሎ ሲሰቃይ ነቢያችን ስላዩት ስለሰሙት አሁን ምን አደረጉ? በሽታማ እየሆነች የተፈታች መሆኗን እያወቁ ብዙ ችግር መኖሯን እያወቁ እዝነት አጠቃቸውና ነቢያችን አገቧት። ሁና ነቂፍ ማዛ ተፍዓል ለነቢ ስ ሰለም እምራአቱን ከቢረቱን መሪደቱን አርመላ የተፈታች በሽታ ያላት ትልቅ ሴት ምን ያደርጓታል? ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ጊዜ ምንድን ነው ያኽዋና ያኒ ሱብሃንአላህ አልዓዚም ከይፈ ተሕኩሙን እንደዚህ ይህን ነገር አለማወቅ እኮ ነው ሙሐመድ እኮ እንትን ነበር የሚሉት ነገር። ኢዘን ነቁል አላ አን የኩን ኢላ አን የኩነ ረሕመተን ሚንሃ ያኽ ሱብሃንአላህ የነቢያችን ረሕማ ባይሆን ኖሮ ይህችን ሴት የምታገባ አይደለም ያኒ አንተ የምታገባ ሴት አይደለችም። በሽታማ የተፈታች ችግር ያላት ትልቅ ሴት ይህን ሁሉ አይተው ግን አገቧት ነቢያችን። ላኪን መታ ተዘወጀሀ ሁሉ ሲያዩ ተዘወጀሀ አነቢዩ ሰለላሁ ዐለይሂ ወሰለም። ኢዘን ይህን አምስተኛ ደረስን አይደለም ወይም ስድስተኛ ነች? ስንተኛ ነች? እንጂ ዘይነብ ቢንት ኹዘይማ هي አራተኛ ነች እና ትንሽ እንዳይደክማችሁ ለአምስት ደቂቃ ትንሽ ቡናና እንትን ጠጣና ከዛ በኋላ የተቀሩት ገና ናቸው አንድ ስምንት ይቀራሉ ስለዚህ عجبا ثم عجبا والله عجبا ثم عجبا يعني جهل النت بت ما السك أين تنو جهل النت ألا ما نو يهنس يما كسوة شكو محمد صلى الله عليه وسلم إسلامه شكو يمي قرمان يكو إسلامه شكو نزي سنة قروب يا بشكال محمد لم ندنو زيت أني أقبع لم ندنو لني أراتي يتفك أدار لسات شو زيت أني دمو من أين السيتي ودو نبر يميلوت إن شاء الله كافيروش كافيروش لكن كسلام نزي ستسمع ግን ያሳዝናል ይሄ መስላል ኢንሻአላህ እንቀጥላለን ሻዩ ቡናው ካፌው ውሃው ጥንትኑ ይወረድና ትንሽ እናሳርፋለን እላቸዋለሁ ማይክ ፍሪ ኢንሻአላህ ኢትዮ في الذكر ابو عثيمين ان مصعب قال لي اردتم لاند دقيقه ብቻ برايفت بتታገኙ ጥሩ ነው ማይክ ፍሪ جزاكم الله خيرا استاذ اوكي ወንድሞች እናንተ ቻሁን የጥያቄና መልስ ግዜ አይደለም ልጆቻችሁን ተሰማ ኡሙ ሰላማ ኡሙ ሰላማ እስቲ እስቲ ትዚ በላችሁ ልጅ ሀገር ትሆናለች ቆንጆ ነች አሁን እስካሁን ድረስ እኮ ነቢያችን ሰለላሁ ዐለይሂ ወሰለም ቆንጆና ልጅ ሀገር ወይ እኛ ምንናቸው ምናምን እንደዚህ ገና አልሰጣናቸውም እኮ እሺ ኡሙ ሰላማ ምን ትመስላለች ምንድን ነች ኡሙ ሰላማ ደሞ የሴት ፍለጋ ነው ያገቧት ወይስ እንዴት ነው እንበል እስቲ ኡሙ ሰላማ ሱብሃንአላህ العظيم ባልዋ አቡ ሰላማ ይባላል በፊትም ነግሬያችሁ ነበር የሷ ቅሳ ላኪን ይህ ተያይዞ ስለሚሄድ የነቢያችን ሚስቶች ተብሎ ተያይዞ ስለሚሄድ ያኒ መደገም አለበት ነው ምለው ኡሙ ሰላማ ባልዋ አቡ ሰላማ ይባላል እሺ አብረው በፍቅርና በጥሩ ሁኔታ ይኖሩ ሁለታቸውን ቁጭ ብሎ እየሳቁ እየተጫወቱ ምን አሉ አቡ ሰላማ ያ ኡሙ ሰላማ አልዋት ነዓም እኔ አሁን ብሞት ያኒ ምን አይነት ሰው ነው የምታገቢ አልዋት ከዛ በኋላ አይናቸው ታይ ነበርና እንቆርቁራ ወደ ታች እንደዚህ አለች ማለት ነው በጣም ገረማት እንዴ ያ አቡ ሰላማ አለችው አንተ ከሞት ክላገባ ማንን ነው የማገባው አንተ እንዳንተ አይኔ የሙመላልኝ ሰው አለ ብለህ ታስባለህ የለም ወላሂ አንተ ከሞትክማ ወደ ጀና ነው እዛ መሄደው ካንተ መገናኘው እንጂ ማን ነው ማገባው ብላ በጣም በጠነከረ ስሜት ነው የመለሰችው አቡ ሰለማ ረዲየላሁ ዐንሁ ፈገግ አለና እኔ ግን አላቸው شوف يا اخي ابو سلامه ደሞ የበለጠ ከሱ የበለጠ ነበር እኔ ግን አለ እኔ ከሞትኩ ለአላህ የምለምነው ዱዓ የማደርግልሽ ከኔ የበለጠ ሰው እንዲያገባሽ ነው ሹፉ እንግዲህ ወላሂ እንዴት ወርቅ የሆነው መልስ ነው እኔ ከሞትኩ ከኔ የበለጠ ሰው አግብቶ እንዲያዝናንሽና በደስታ በሰላም እንዲያኖርሽ እመኛለሁ አላት እሙ ሰለማ መለሰች ያ አቡ ሰለማ አለች ካንተ የበለጠ የት አለ አልተፈጠረም ካሁን ሊፈጠር ነው ካንተ የበለጠ ሰውማ የለም አለችው ተሳሳቁና ከዛ በኋላ አቡ ሰለማ አንድ መልእክት አሳለፈ ያ ኡሙ ሰለማ አላት እንግዲህ እኔ ሙት ቀድሜ አንቺ የምትሞት ቀድመሽ የምትሞች አላህ ነው የሚያውቀው ግን አንድ ነገር ከነቢያችን ሰለላሁ ዐለይሂ ወሰለም የሰማሁት ሐዲስ አለ እሱ ልስጥሽ አለ فقال ابو سلمى اني كمتكو አላቸው ለኡሙ ሰለማ قولي ይህን ዱዓ አድርጊ اللهم اجرني في مصيبتي واخلفني خيرا منه بلي يهنجر يا نبياتنا ولاچو كيف عليك اللهم اجرني في مصيبتي مصيبه يودقبني بالي بموت تلك مصيبه تلك شجر يودقبني صبر ارغالهنا طرو من داستني لصبر طرو من داستني بي كذا قتلش واخلفني خيرا منه كسو يبلط دمو تكالني بي يالو فقالت ام سلمة اما الاولى فنعم عندنا دعاء بيالله عليك يعني الله يعني اجر ستني اما الثانيه يا ابو سلمة اخلفني خيرا منه كس يبلط املو كانت يبلط ما نال لي يا اراتنيا غزي نومت دغمو يالچو በጣም ስለምትወዳቸው አራት ጊዜ ነው የደገመችው። እየተደነቀች ነው የደገመችው። ማን አለ ካንተ የሚበልጠው እንዴ? አላገባም እንጂ ትላለች። አንቺ እህቴ ነቢያችን ሳሰለም ያሉት ነው ዝም ብለሽ ለምን አትይም? ከዛ በኋላ የነቢያችን ሳሰለም ስም ሲጠቀስ ከበዳትና እውነትህ ነው አቡ ሰለማ፣ የነቢያችን መልእክት ከሆነ ቀበለዋለሁ፣ ግን እኔ እኮ በጣም ገርሞኝ ነው ካንተ የበለጠ ማን ሊኖር ነው ብዬ ነው አለች። ተለያዩና ገዝወት ኡሑድ በሚባለው ትልቁ ጦርነት አቡ ሰለማ ሸሂድ ይገደላሉና ይሞታሉ። ተመልከቱ እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም እየሮጡ መጡና የአቡ ሰለማ ሬሳ በመሬት ላይ ተጥሎ ደም በደም ሆኖ ሲያገኙት ቆሙና እጃቸው ወደ ሰማይ አውጥተው ይህን ዱዓ ያደርጋሉ። የተኛው ዱዓ ነው ብትሉኝ፣ እናንተ በቀብር የምታደርጉት ዱዓና ለመዋቹ የምታደርጉት ዱዓ ለአቡ ሰለማ የተባለ ዱዓ ነው። አብዱላህ ኢብኑ መስዑድ የሚባለው ከነቢያችን አጠገብ ነበርና እንደ ህፃን አለቀሰ ይህን ዱዓ ሲያደርጉ ነቢያችን። ምን ነው አብዱላህ ሲሉት፣ ለይተኒ ኩንቱ አቡ ሰለማ፣ እኔ አቡ ሰለማ ሆኜ ሙቼ ይህ ዱዓ ለእኔ ቢቀበለው ኖሮ እንዴት መስል ቀንቼ ነው ያለቀስኳሉ። ና ዱዓው ምን ነበር? اللهم اغفر له وارحمه وعافه واعف عنه واغسله بالماء والثلج والبرد ونقه من الخطايا كما ينقى الثوب الأبيض من الدنس. اللهم أبدله دارا خيرا من داره وزوجا خيرا من زوجه. اللهم نور في قبره. نزي يالو اسكما تشرش دعاء أدرق اللت مالتنا. تكفننا تكبر أبو سلمة. أم سلمة بتشاون كره شاون. أم سلمة አሁን እዳዋ ከጨረሰች በኋላ አራት ወር ከአስር ቀን ተመልከቱ እንግዲህ ሰሓባ ጀግኖች ናቸው፣ አንበሶች ናቸው። የሴት ስሜት አይደለም የሚገፋፋቸው የነበረ ላ እሙ ሰለማ አራት ልጆች አላት። እንግዲህ ተመልከቱ ነቢያችን ስድስት የወለደች ሶስት የወለደች ያረጀች የሸመገለች በሽታማ የሆነችው ምናምን ነው የሚያገቡ ያሉ ምንድን ነው እዝነት ራህማ እንደዚህ ነው በቃ እንትን የሚገፋፋቸው አላህ ሱብሃነ ነቢያችን። አሁንም ቢሆን ኡሙ ሰለማ ከአርባ አመት በላይ ነው እድሜያቸው፣ አራት ልጆች አላቸው። ግን የውላችሁ ያ የአቡ ሰለማ ፍቅር ገና አልወጣም። ዒዳቸው አለቀ፣ አምስት ስድስት ወር አንድ አመት አለፈ እና አቡበክር ስዲቅ በጣም በጣም ስላዘኑላት መጡና ያ ኡሙ ሰለማ ላገባሽ አልዋት። አቡበክር እንዴት ነው አቡበከር هو الرجل الاول في امه محمد بعد النبي صلى الله عليه وسلم صديق هذه الامه يا اخي اني ين لغر لمدفر ያቀተኛል ግን እነት ስለሆነ እደፍረዋለሁ እንቢ አለች ለአቡበከር እንቢ ትላለች نعم يا اخوه اني على جبام አለች አቡበከር ጎንበስ ብሎ ሄደ ተመለሰ ይውላች አቡበከርን የምትመለስ ሴት ምን መሆንዋ ነው ጠልታ አይደለም ላ ለአቡ ሰለማ በጣም ትልቅ ክብርና በጣም ትልቅ ፍቅር ስለነበራት እንደ አቡ ሰለማ ማን ነው የሚሆነው የሚል አቂ ነበራትና አቡበከር ተመለሰ። ዑመር መጣና አቡ ሰለማ ላገባሽ ልሰትርሽ እና ላገባሽ አላት። ላ አለችው ተመለሰ። ትላልቅ ሁለት ትላልቅ የእስልምና ኮከብ ናቸው፣ ትላልቅ የእስልምና ጨረቃዎች ናቸው እነዚህ ሁለቱም። እንቢ አለች። ማን ሊመጣ ይመስላችኋል? ነቢያችን ሳሰለም መጡና እንግዲህ ለነቢያችን መመለሱ ሌላ ትርጉም አለው ማለት ነው። ኡሙ ሰለማ አልዋት ላገባሽ አልዋት። ለምን ላገባሽ አልዋት? አራት ልጆች ያላት ትልቅ ያለች ነዓም እዝነት ነው፣ ሂማኒቲ ነው፣ ሀሳብ ነው። ምን ልበላችሁ በቃ ርህራሄ ነው። ሁሉን የፈልጋችሁን ነገር አግቡትና እዚህ ኡሙ ሰለማ አራት ልጆች የያዘች እድሜዋ በጣም ከንትን ከአርባ አመት የሆነችው ነቢያችን ሳያሰለም የአስራ አምስት አመት ስጡኝ ቢሉ በሺ የሚቆጠሩ ነው የሚሰጧቸው። ላኪን ላገባሽ አልዋት። አሁን ቀጥታ ለአቡበከር የሰጠችው ቃልና ለዑመር ልትል አትችልም። ያ ረሱላላህ አለችው። እምቢ ለማለት እኮ ነው የፈለገችው። ላ በጣምና በለሰለስና በጣም በሚገርመው ቃል ነው የመለሰችው። እና ምን አለች? ያ ረሱላላህ እንዳንተ የመሰለ አይመለስም፣ ላኪን እኔ ሶስት ዒብ አለኝ አለች። ሶስት ጉድለቶች አሉኝና ከጉድለቶች እንዴት ታደርጋለህ? እንግዲህ ሌላ ሚስቶች ሞልተዋል እኮ ሌላ ሚስቶች ታይ ወደ እኔ የምትመጣ እኮ እኔ እኮ ሶስት ጉድለት እና ሶስት እንከን አለኝ አለች። እንግዲህ ከሳቸው ለመሸሽ ነው የምትፈልገው። እና አቡ ሰለማ ከነቢያችን በልጦ አይደለም፣ ላኪን እንግዲህ በልቧ የነበረው አላህ ብቻ ነው የሚያውቀው። ምን አለች? ሶስት ጉድለት አለኝ። እሺ ነቢያችን ምንድን ነው ብሎ ሲጠይቋት፣ አወለን አና አይላ ያኒ ልጆች አሉኝ። ከኔ ነው የምትኖረው ከልጆቼ ነው ላስቸግርህ ነኝ። ብቻዬም ቢሆን እንኳ ደህና ነበር፣ ግን ከልጆቼ ጋር ልትቸገር ነህ። አንተ ስንት ሚስቶች አለህ? ስለዚህ ደግሞ እኔን አግብተህ አራት ልጆች ደግሞ እሺ አንድ አሉ። ሁለተኛስ ምንድን ነው? አና ቀዩራ በጣም ነው የምቀናው። አንተ ደግሞ ዘጠኝ ሚስቶች አሉ። ስለዚህ በጣም ቅናት ስላለኝ መጥፎ ስራ እንዳልሰራ ካንተ ጋር አንድ ጊዜ ምንክን ሰድብህ እችላለሁ፣ ምንክን ከሚስቶች በጣልቼ ምንክን አንድ ነገር አደርጋለሁ። በጣም ቅናት አለኝ አለች። እሺ ሶስተኛ አለ እና ቅናት አለኝ አይል ነኝ፣ ሶስተኛ ደግሞ ትልቅ ሴት ነኝ። ምን ያደርግልሃል እንግዲህ ትልቅ ሴት ብላ ሶስት ስትሰጥ፣ ነቢያችን ሰለላሁ ዐለይሂ ወሰለም ግን በአላህ ትእዛዝ መጥተው ነው ያገቧት። ወንድሞች እወቁ ይህ ነገር፣ አላህ ሲያዛቸው ነው መጥተው ያገቧት እሷን። ምክንያቱም ካነት ሰዋማ ቀዋማ ተቅያ ነቅያ ስለነበረች እንግዲህ። ስለዚህ ምን አልዋት? አማ ዒያሉኪ ልጆችሽ ምንም አይደለም፣ አነ ወልይሁም እኔ አባት ነኝ፣ አብሽሪ አትፍሪ፣ አባታቸው እኔ ነኝ አለ። አማ ጊረቱኪ ቅናታሽ ደግሞ የውልሽ አላህ ዱዓ ስለሚቀበል አላሁመ አዝሂብ አንሃ አልጊራ ካልኩ አላህ ይቀበላልና ያለሽው ቅናት አላህ ይቀርፈዋል። ምን አለበት ምን አይደለም። እድሜ ትልቅ ነኝ ካልሽን ደግሞ እኔ ካንቺ እበልጣለሁ በእድሜ። ኸላስ ተጨረሰ ነገሩ። ካንቺ የበለጠ እድሜ አለኝ፣ ልጆችሽ አባታቸው እኔ ነኝ። ጊራ ያለች ቅናቱ ደግሞ አላህ ጠይቄ አለሁ። ራስዋን ጎንበስ አደረገችና እንደ ተቀበረች በስሜት ነገረቻቸው ማለት ነው። ዑለማዎች ምን አሉ? ልጅ ነበራት ዑመር የሚባለው አዋቂ ያኔ 15 አመት ልጅ ነው አሉ። فقال النبي صلى الله عليه وسلم يا عمر تنسنا زوجني امك አሉት። سبحان الله العظيم እንዴት እስልምና ሲቀል እኮ በጣም ይገርማል። والله يعني በጣም خفيف ነው እኮ እስልምና። አሁን ኡሙ ሰለማ ልታገባ ነው፣ ሰርግ አድርጉ፣ ዳስ ትከሉ፣ መለከት አምጡ፣ ሙሲቃ አምጡ ምናምን ምንም የለም። ያ ዑመር ተነስና ሁለት ምስክር አምጣና እስቲ እናትህን ዳረኝ አሉት። ሀዚህ ሪዋያ የርዉሃ ከሲር ሚን አልዑለማ። አልሙሂም ዑመር ነው የዳራቸው ወይስ ሌላ? ይህ አይደለም ዋናው የሚያስፈልገን። ነቢያችን ሰለላሁ ዐለይሂ ወሰለም ኡሙ ሰለማን አገቡ፣ ሚስታቸው ሆነች ማለት ነው። ኡሙ ሰለማ ካነት ዓቂለቱን ረዚነቱን። ረዚና ምን ማለት ነው? በሁሉ ሚዛን በስፈሪያ ብታመጡ ምንም የማይጎድላት በጣም አዋቂና ብልህ የነበረችው ኡሙ ሰለማ ነች። ኡሙ ሰለማ ሱብሓነላህ፣ ወደ ሌላ ጠባይ አንሄድም፣ ምክንያቱም ዋናው አርእስታችን የሚስቶች የነቢያችን ሚስቶች ጠባያቸውን ለመግለጽ አይደለም፣ ለምን እንዳገቧቸው ነው ዋናው ነገሩና ግን አንድ ነገር የማይረሳ ኡመት ሙሐመድ በሙሉ የማይረሱት አንድ ነጥብ አላት። ኡሙ ሰለማ ያደረገችው አንድ ቀን ወላሂ ለውላ እሷ ባታደርገው ነገር ይህ ነገር እስላሙ እስከኛ ድረስ አይደርስም ነበር፣ እስልምናው እስከኛ ድረስ አይደርስም። ላኪን አላህ ወፈቃትና አንድ ትልቅ ነገር አደረገች። ምንድን ነው እሱ? 1400 ሰዎች ሰሓባ የተመረጡ ምርጥ የሆኑ ሰሓባዎች ፊህም አቡበክር ወዑመር ወዑስማን ወዓሊ ሁሉ ያሉ 1400 ይዘው ነቢያችን ስ ሰለም ወደ መካ ዑምራ ሊያደርጉ ሄዱና የመካ ሰዎች አናስገባውም ብለው ነቢያችን ስ ሰለም በስምምነት እንዲዚህ ተመለሱ ማለት ነው። ወደ ተመለሱ ወደ መዲና። ምክንያቱም ስምምነት ተደረገ፣ ዛሬ ዑምራ አታደርጉም፣ ለሚመጣው አመት ግን ዑምራ ታደርጋለችሁ ብለው የመካ ሰዎች እምቢ ያሉና ነቢያችን ተመለሱ። ምን ነበር ከነሱ? በጎችና ግመሎች የሚታረዱ ነበር በመካ ሊያርዷቸው ብለው ከነሱ ጋር ይሄዱ ነበር። ተማም እዚህ ላይ ሲመለሱ ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ቦታ አረፉና ምን አሉ? እናንተ ሰዎች አሉ እንግዲህ 1400 ነው። በነገራችን ዊድን ብራኬት በመንገድ ልንገራችሁ የነቢያችን ሙዕጅዛ 1400 ሰዎች በአንድ ቦታ አርፈው እና እንትን እያሉ አንድ ሰው መጣና ያ ረሱላህ በእኛ በሺ 400 ሰዎች አንዲት ቅንጣት የምትታህል ጠብታ የምትታህል ውሃ የለም እንዴ ለምን አሉ ጨረሰ ውሃ የምን ጠጣው የለንም ውዱእ እናደርግበት ነገር የለም ምንም ነገር የለም ረባካ አሉት የለም አሉ ጠይቁ ጠይቁ ጠይቁ በሙሉ ውሃ የለም በረሃ ነው ሰህራ ነው ምንም አይነት ውሃ የለም فالنبي صلى الله عليه وسلم يقول ارتنش وهاستي تملكو يلم قالت خلاص يلم كذا النبي صلى الله عليه وسلم قالوا اشي عندي برشقو بتهلم عندي برشقو ها تنش تبتا يالات امطولني قالوا انا عنده امطانا سين يادرغو عندي وها نبرش اسوا ود النبياتنا امطوتنا النبياتن صلى الله عليه وسلم اجاچو ودزو ودزاو ها اسغبوت فدع الله دعاء درغوت يا دعاء من دنبر اناقم ነቢያችንና አላህ ብቻ ነው የሚያውቁትና እጃቸው አስገብተው ዱዓ አድርጎ እጃቸው ሲያስወጡ ከእጃቸው ጎርፍ ወጣ ጎርፍ ነጭ ውሃ ማር ወለላ የሚመስለው ወተት የሚመስለው ነጭ ውሃ የተጣራ ውሃ ልክ እንደ ጎርፍ በአምስት ጣታቸው ጎረፈ ማለት ነው 1400 ሰሃቢ ግርባቸው ሞልተው ኪስ እንትና ሳጥናቸው እንትናቸው ያን ባልዲያቸው ሞልተው ታጥበው ገላውን የሚታጠብ የሚጠጣ ገመሉን የሚያስጠጣ ምን የሚያስጠጣ በሙሉ ለስንት ደቂቃ ያህል ጎርፍ ጎርፍ ጎርፍ ውሃ ወጣና ከዛ በኋላ ሁሉ ኪሱን ሲሞላና ግርባው ሲሞላ ሲታጠብ ውዱእ ሲያደርግ ሲያልቅ አንዱ ሰሃቢ መጣ ለላህ ጠገብን አላቸው خلاص አላቸው አው ዱዓ አደረጉና እጃቸው ሳቡና ውሃው ቆመ ማለት ነው ጃብር ኢብኑ አብዱላህ راوي هذا الحديث بزاق زي نبرو يا جابر قالوت كم كنتم قطراتشو سنت نبر بلوت اي قطرنا كنا 14 مئة زاق زي شي منا من يمبالو قطر بزو اي قطم نبر كنا 14 مئة من معرفنو اسر ارات موتو من معرفنو شي ارات موتو نبرنا لي يه بمنجن يتغنينو كذا بحالا تغوازونا نبياتشم منالو انان تسوو چالو አሁን ሁላችን ራሳችን የጸጉራችን እንላጭ አሉ። ጸጉራችን የራስ በነገራችን አንድ ነገር ላስቃችሁ አሁን ነው ትዝ ያለኝ። አሁን እነቴ ነው ካሴቱ ስሰማ ያስቀኛል። ከአስራ ሶስት አመት በፊት ነው መሰለኝ ገና አማርኛ بسم الله بيس ጀምር እግሬ ገና እየተፈጠፈጡ ይሄዱ ነበር እና አማርኛው ራሱ የኔ አራተኛ ቋንቋ ነው ግን ለማመድ ነበር እንግዲህ መጀመሪያ ወጣሁት ካሴት الحياه الزوجيه في الاسره المسلمه የሚል ነበር يعني የትዳር ህይወት በእስላም ቤተሰብ የሚባለው እና ከዛ በፊት ግን بمجلس علم سسد ወንዶች አሉ የሴቶች ክፍልም ነበረን የሴቶች ክፍል ነበረን ከዛ በኋላ መስጊዱ ፈርሶ ስለተስተካከለ ነው እንጂ የሴቶች ክፍል ነበር ወንዶች ክፍል ደሞ ነበር አደራስ ሰጥ ምን አልኩ እኔ እንግዲህ አማርኛ የኔ አማርኛ ነው እዛ ጊዜ ከዛ በኋላ ከንቱኑ ከሱቁ ወጥቼ ራሴን ልቆረጥ በሄድኩ አልኳቸው የማረሳው ነገር ነው ራሴን ልቆረጥ ብቻ ሄድኩና ራሴን ተቆርጬ ስመጣ አልኩትና ሳቁ ሁሉ ምንድነው አለኝ ስንወጣ አረ ሼክ ራሳቸው ማንዴት ይቆረጣሉ አለ እንዴ አኒ እንትን እኮ ነው ያኺ የራሴ ጠጉር ላስተካክል ነው የሚባለው አሉኝ እንደዚህ ነው አልኩ እንግዲህ ራሴ እንኳን አልተቆረጠ ራሴ አልኩና ሳቁ ይሄ አንድ ነው ሁለተኛ ደግሞ አንዷ ደውላ በካሴት ነው በምንድነው የሰማችው እና ምን አለችኝ ሼህ አለችኝ አው ትናንትና እኮ የሱን ካሴት ሰማ ነበር እሺ ምን ሰማሽ አልኳት አንድ ጥሩ ታሪክ አመጡና ታሪኩን ከመንገራቸው በፊት ምን አሉ አረ ስሙትና ታሪኩ እኮ በጣም ያለቅሳል አላችሁ አለኝ እንግዲህ ምንድነው የሚባለው አልኳት አረ ታሪኩ ማያለቅስ ማለችኝ ታሪኩ ያስለቅሳል ነው የሚባለው አለችኝ አልহামዱሊላህ ከዛ አሁን ባለሁበት አማርስኩ قولوا الحمد لله الحمد لله الحمد لله مليون مره يقولاتشو يا الله صقا يا الله تشرسلو هوني اهون امارنيا اندمفلغو ادرغي سغرابطو نورالهو كن مجمريا والله اقول لكم صراحه اني يافركو نبر امارنيا مناغرو لكن تقل طرو نو لكل مجتهد نصيب لالو عربوش سمسلو لكل مجتهد نصيب የታገለ ያገኛል ማለት ነው አለ ኩል ሐል ወደዚህ ልምጣና የት ነበር የደረስኩት ወንድሞች ሙሰል አይዋ ሙሰለማ አሁን በዛ በእንትኑ በአንድ ቦታ አርፈው ሰሃባዎቹ ምን አሉ? አይሁን ናስ አሉ፣ አሁን ጸጉራችን የራስ ጸጉራችን እንላጭ፣ በጎቻችን እንረድ ብለው በቃ አዘዙ ነቢያችን። አሁን ሰሃባዎቹ በሙሉ ተቆጥተዋል። የተቆጡበት ምንድነው? ያ የተደረገው በቁረሽና በነቢያችን መካከል የተደረገው ስምምነትና ውል በጣም ያስቆጣ ነበር፣ ግን ነቢያችን ተቀበሉት። አሁን ሰሃባዎቹ ተቆጡ እንትን። ከዛ በኋላ ነቢያችን እባካችሁ ተነሱ፣ የራሳችሁን ጠጉር ተላጩ አሉ። ዝም አሉ ሁሉ 1400 ዑመር አለ፣ ዑስማን አለ፣ ምን አለ፣ አቡበከር አለ፣ ሁሉ ዝም አሉ። ፈነቢያችን ሰለላሁ ዐለይሂ ወሰለም غضب فقال ሶስተኛ ጊዜ ምን አሉ? ያ አይሁ الناس ተነሱና የራሳችሁን ጸጉር ተላጩ አሉ። ዝም አሉ። እንግዲህ ምን ትማራለህ ከዚህ? የወደቀባቸውና የደረሰባቸው ችግር ሀዘን ከባድ መሆኑን፣ ምክንያቱ የተደረገው ውል አሁን ጊዜው አይደለም ልጠቅሰው፣ ግን የተደረገው ስምምነት ከቁረይሾቹ በጣም በጣም ያሳዝን ነው የነበረው። على كل حال نبياتين تقطنا ودبيتاتشو قبو بيتاتشو من علي أم سلمة أم سلمة كساتشو يتسافرون برنا بيتاتشو خيمانو خيمة تاكالا شو داسنو عند دنقوانو يتسرى لاتشو إزاسي قبو أم سلمة بيتشاني علاتشو. فرأت أم سلمة وجه النبي صلى الله عليه وسلم مغضبا محمرا بك عندما بساتك أيرو بتعام تقطنا. فقال النبي صلى الله عليه وسلم يا أم سلمة إني أخاف ألا يعجل الله بعقوبته. الله سبحانه وتعالى ينين قطع أيتو نداي قطع باتشونا كسماي دنگاينا برك نقرقوا داوردو نداي چرساتشو كفر الله والو. يقول الله شو يدرقوا لكو الله سبحانه وتعالى ينبياتش سعى سلم قطع أيتو ليا وردي چلال، لكن أم سلمة يدرقتشو الزاقزي والله علماء وشو مفسر وشو أهل التاريخ أهل السيرة اسكهون درس يا رسول الله بورك كلام يسافوت نقرنو من ألتش يا رسول الله ألتشاشو. نعم يقول له يدرس باتشو هزنتك وبتعام كبادكو يا رسول الله والله إنهم يحبونك بتعامنهم يودهكو يانتز بارد روبوش يانتز حابة والله بتعامنهم يودوه اندي ايناتشو مولتوم انتن لما يتكون ألشلوم يا رسول الله استي تنش انتن ستاتشو يعني اندى تشجر اوك اللاتشو تشجر والكونو شك اللاتشو كسوتو والهون مكنياتهم يتدرقو ولكو بتأمتن كونو الله الزهن يتقبل كونجي ما نمسو يما يقبلو كونو بلا ازنانتا اكزك كزاتشو نام بتا همسي كزاكو زو نبيا شا سلم يا رسول الله قالش نعم لم كره او انت وطا نكزيه كمان نمسو اتناقر عند ጸጉርህን የሚያላጭ ሰው አንድ ጥራና ጸጉርህን ይላጭ። አንተን ጸጉርህን ስትላጭ ሲያዩ ወላሂ ሁሉም ሊደባደቡ ነው ጸጉራቸው እንትን ሊል። እንግዲህ ይመስልሻል እንደዚህ ያሉት? አው ሂድና ውጣ በቃ ካንድ ሰው አትናገር፣ በስ ውሃ አድርገህ ያኒ እንትን ጸጉርን አተርክሰ በቃ አንዱ ላጭልኛል በለው። እሺ ይህን ጥሩ ከሆነማ ብለው ወጡና አንዱ አመጡና ራሳቸው ውሃ አድርገው መላጨት ሲጀምሩ 1400 ሰሃቢ መጡና ወላሂ ሊገዳደሉ ትንሽ ነው የቀራቸው። ዋሃ አምጣ ጸጉርህን ላጭ በሙሉ አንድ ጊዜ 1400 ረዲየላሁ ዐንሁም ወአርዳሁም ራሳቸው ጸጉር ተላጭተው በጋቸው እንትናቸው እሳቸው አርደው በሉ፣ ጠጡ፣ ሳቁ፣ ተቃቀፉ። ከዛ በኋላ ወደ መዲና ተመለሱ ማለት ነው። ዑለማዎቹ ምን ይላሉ? ሃዚህ ነሲሐ ሚን ኡሙ ሰለማ ገየረት አልኸሪጣ የዓለምን ካርታ የቀየረች የኡሙ ሰለማ እንትን ነች። ኡሙ ሰለማ ባያገቧት ነበር ኑሮ ምን ይሆን ነበር? ይህ ነው እንግዲህ እና ኡሙ ሰለማ በሰጠችው ምክር አላህ አልተቆጣም ነቢያችን ስለ ቀዘቀዙ። ከዛ በኋላ ነገሩ ተስተካከለ እንላለን። እሺ የኡሙ ሰለማ ጉዳይ እስካሁን ይበቃል ኢንሻአላህ። እና ዋናው መልእክቱ ምንድን ነው? ነቢያችን ሰለላሁ ዐለይሂ ወሰለም ያገቧት አራት ልጆች ያላት ትልቅ ሴት ነች፣ ያኔ ባልዋ የሞተች ነች፣ ብዙ ነገራት ጉድለት አላት፣ ላኪን አገቧችና ይህ ነገር እንትን አደረገች ማለት ነው። አቁሉ ቀውሊ ሀዛ واستغفر الله لي ولكم اسكاون درس 6 سيتوش نو يتقسن نجا دمو يتقرو 6 سوتش سيتوش انتن لالن بدنب يقرصاتشو وندموشنا اهوتوش امسغن الله انا اطاروتنا اسكي من دمنا رغ ان شاء الله كنا انت تمكاكرن يي نجر بهلو اسلام يتبالا سو مدرسه اندالبت نو ان شاء الله سلازي مايكو لوندمي الشيخ جوجل السودمو يميلن نسمع ان شاء الله مايك فري الى الله والله